العدوية. سموها رابع عنو، لكن العدوية لمسالي النتاجن حالما، النتاجن حالما ما نش مياك أتسوالي نبياتشنن توت يسدتش الناس الدقجة بت ب ينتاجن نبياتشن ينتاجن سعدية وتوسدونو انتن لا توسن اجزي انتن يالو. طيب سمو حليمة نو لمن سعدية تبالج بني سعد يمبالو قبيلة نبرونا كن السنج بني سعد يمبالو قبيلة نا حليمة السعدية يعني يا سعدي بني سعد قبيلة نج لما لهتنو. اوكي طيب العدوية قبيلة نبر بني عدو بني عدي اندزي هم يبالو قبيلة نبرو السوا كان نزي قبيلة سلهونج رابعة العدوية تبالالج بزين جمر هلن شي. اوكي رابعة العدوية وندمنا وهتوش هلا تشوم بزيه ألم رابعة العدوية كتفترش جمرو اسكهون درس بزهدنا بصوفية نجر عند السوا يجننا سوي اللم عند رابعة العدوية عند سوا التاقنيو بصوفية نا بنتنو بزهد بعبادة بتقام يتاقننش ست السوارش. اوكي ورد عن ترجمتها سلسوا تاريك بزو سوش صفوال የተጻፉ መጽሐፍቶች ስለሷ አንዳንዶቹ ስተት ናቸው፣ አንዳንዶቹ በጣም በጣም ከሐቅ የራቁ መጽሐፍት ናቸው፣ አንዳንዶቹም ጥሩ መጽሐፍት ይሆናሉ። على كل حال رابعة العدوية صحابية አይደለችም፣ رابعة العدوية تابعيام አይደለችም፣ رابعة العدوية يتابعين لجم አይደለችም። رابعة العدوية يتولدت شو ينبرت شو the second century هجرية نبرت يعني يموتش بت إلت متو يمتو سلاسة أمست هجرية يعني second century معرفنو ست موت انقدي بزي أمت كهوني بهولتين يوكف لزمن سلاسة أمست أمت نورش معرفنو በአንደኛው ክፍለ ዘመን ደግሞ አንድ 50 አመት ነበረች በሁለቱም ነበረች ማለት ነው። على كل حال صحابية ما دلتشم تابعية ما دلتشم تراسونج رابعة العدوية. طيب يسوع اسم ام الخير يبالال هي اسمها رابعة نج لكن ام الخير لمثال عائشة بنت أبي بكر الصديق زوجة النبي صلى الله عليه وسلم سمو عائشة نوقل أم عبد الله الوات نبر يه كناية يبالال أم الخير بنت إسماعيل البصرية تملكة البصرية من دون البصرية بصرة يمتبالو عراق عند كتمانج أهون وانو كتما بغداد سيهون هلتنيا كتما بصرة تبالالج تولد دغچو ببصرانچ گن قبيلوا عدوي بلال سلازي رابعه العدويه البصريه الواتال تقبل باروندموچ رابعه العدويه البصريه يعني قبيلوا عدوي بلال يادغچو كتما دمو بصرا يتبالچو كتمانچ بعراق رابعه سم يگرماچوال انكون طرو نو ابو عبد الرحمن سلا رابعه نگرن يالو رابعة يميلو قال تملكتو لمن رابعة تبالج رابعة تبالج شو عند مكنيات له قن كذاب فيت كذاب فيت نتسر سنشي زي لكم منا within bracket أو أو أو fourth now okay within bracket عند نقر لنقراتشو سمو تشاتشن ترجم لنساتشو كفلقن أشجاري نو بدام أشجاران بچا يعني عندنا نشوف ترجم الله شو عندنا نشوف دوما ترجم أشوف ما يتوقع له. أوكي عندك أن عنده بهلول يا مبال نبر بهلول ይህ ባህሉል በኢራቅ እና በሱሪያ መካከል አንድ ከተማ ነበረች። እዛ ነበር የሚኖረው። ሰዎቹ ትንሽ ሞኝ ነው፣ ጅል ነው፣ እብድ ነው ይሉት ነበር። ላኪን እሱ የዓለም ፍላስፋ ቢሰበሰቡ ተጨምቀው የእሱ ጭንቅላት የላቸውም። ባህሉል እና እብድ ይሉታል። እንደዚህ ዝም ብሎ እብድ እኮ ነው ዝም ብላችሁ ምናምን ይልል ነበር። አንድ ቀን እስር ቤት ገባ። አሰሩትና ከዛ ያሰሩት የእብዶች እስር ቤት ነው። እዛ ገባ። ትንሽ ቆየ። እዛ ከአንድ እብድ ሰው ተዋወቀ። እዛ ጓደኝነት ፈጠረና ሸሽተው ወጡ። ከዛ አሁን በመንገድ እየሄዱ አንዱ ሙሳ የሚባለው ሰው በመንገድ አገኘው። ይህ ሙሳ ትልቅ የአሚሩ አማካሪ ነው። አሚር አልሙእሚኒን በዛ አገር የነበረው የእሱ አማካሪ ነው ሙሳ። አሁን ባህሉን ሲያይ፣ ኦ ባህሉል አገኘሁ አገኘሁ አለው። ምን ነው እንዲህ? አሚር እኮ ይፈልግሃል። ፈልገህ ያኒ ባህሉልን አምጣልኝ ስላለ አሁን ወደ አሚር ልወስድህ ነኝ፣ እስትንሂድ ይፈልግሃል አለው። እሺ አለው። አሁን እንግዲህ ባህሉል ከአንድ እብድ ነው ያለው፣ እብድ አንድ ሰው እብድ ከሱ ጋር አለ። ከዛ በኋላ ይህ ሙሳ ያመጣው ስራ ከማድረግ ሌላ፣ አንተ ባህሉል አለው። ነዓም። ለምንድን ነው ባህሉል ብሎ የሰየሙ አሉት። አሁን ሰውየው እብድ ነው ብሎ እኮ ነው። ለምንድን ነው አንተ ባህሉል ብሎ ስም ያወጡልህ አሉት። ባህሉል ተቀበለና ምን አለው? አንተስ ሙሳ ለምንድን ነው ሙሳ ብሎ የጠራ? ሙሳ ምን ማለት ነው? ለምን ሙሳ ብሎ የጠሩ አሉ። ከዛ በኋላ እንግዲህ የአሚር አማካሪ ነው፣ ሚኒስተር ማለት ነው። በሸቀና ተናደደ። እንዴት እንደዚህ ብለህ ትጠይቀኛለህ? እንዴት እኔ እኮ እንደዚህ እኮ ነኝ፣ እኔ እኮ ሚኒስተር ነኝ፣ የአሚሮ አማካሪ እኮ ነኝ። እንዴት ይህን ጥያቄ ትጠይቀኛለህ? አለው በሸቀ። ባህሉል ምን አለው ለዛ ከእሱ ጋር እብድ ያለው ወንድሜ? አለው ሁለት እብዶች ነበርን፣ አሁን ሶስተኛ አገኘን አለው። ገባችሁ? አሁን ሶስት ሆንናል አለው። ከዛ እንደገና ተናደደ ሙሳ። እንዴት እንደዚህ ትላለህ? ጠይ ምን ልበለህ እንግዲህ፣ ጠየቀኝ ጠየቅኩ፣ ኸላስ ሶስተኛ እብዳችን ከእኛ ጋር አንተሩ። አልሙሂም ሄዱና ወደ አሚሩ ገቡ። አሚሩ የጠራው ለቁም ነገር ነው ወንድሞች። ባህሉል ስሙ ባህሉል ዝም ብሎ ሞኝ ይመስላል፣ ላኪን ቨሪ ስማርት። ጭንቅላቱ አእምሮው በወርቅ ሚዛን የሚመዘን ነበር። አሁን አሚሩ ብዙ ሰዎች አሉ ከሱ ጋር ትላልቅ ሰዎች በአንድ ግቢ ነው የተሰበሰቡ። ባህሉል መጣ አሉት፣ ግባ አሉት፣ አስገባው። ይህ ሁሉ ሰው እየሰማ እንግዲህ አሚር አልሙእሚኒን ነው። አሚር አልሙእሚኒን የወረሰው አሚርነቱ ከአባቱ ነው። አባቱ የወረሰው ከአባቱ ነው። አባቱ የወረሰው ከአባቱ ነው። እንግዲህ ሁሉም ኡመራ ናቸው። አሁን አሚር አልሙእሚኒን አለው፣ ያ ባህሉል አለው፣ ዕዝኒ ምከረኝ፣ እስቲ ምከረኝ አለው። ተመልከቱ፣ አሚር አልሙእሚኒን ከባህሉል ምክር ይወስዳል። ሰዎቹ ደግሞ ባህሉል እብድ ነው ይላሉ። ታውቃላችሁ ምን አለው? እኔ አሁን ባህሉል ባለው አንድ ካሴት አወጣሁ። የምታውቁት ከሆነ በኋላ እርሱ ልነግራችሁ ነኝ። አንድ ካሴት የቪዲዮ ካሴት አለኝ። የቪዲዮና የእንትኑ የሙሰጀል ካሴት 3 ሰዓት ነው አለ። በቪዲዮ እዩት። በጣም ቆንጆ የሆነው እንትን ነው። እና አሚሩ እስቲ ምከረኝ፣ በጣም የሚያስለቅስ እንትን፣ ጥሩ ልብ የሚነካ ምክር ስጠኝ አለው። ባህሉል ምን አለ? አይነ አቡክ አለው። የአሚር አልሙእሚኒን አባትህ የት አለ አለው። ወላሂ ሙተዋል አለው። አያትህ የት አሉ አለው። ሙተዋል አለው። ቅድመ አያትህ የት አሉ? ሙተዋል። ፈቃለ ባህሉል ተመልከት አለው። ሀዚህ ቁሱሩሁም አንተ ያለህበት ግቢ ፓላስ፣ ይህ ፓላሳቸው ነበር። ወቲልከ ቁቡሩሁም ይህ የምታየው በአይንህ ደግሞ ትንሽ ወጣ ብለህ ከቤቱ ይህ ደግሞ ቀብራቸው ነው። ስለዚህ አባትህ፣ አያትህ፣ ቅድመ አያትህ በሙሉ ያኒ የነበሩ ምንድን ነው ኡመራዎች ናቸው። ኢዘን ሀዚህ ቁሱሩሁም ይህ ፓላሳቸው ይህ ነው አንተ ያለህበት። ወቲልከ ቁቡሩሁም ወሰላሙ አለይኩም ወረህመቱላህ ብሎ ሄደ። ሀዛ ይሰሙሁ ዑለማ አቅሰር ነሲሓ ያዕኒ አጭርዋ ምክር እንደዚህ የመሰለች የለችም። هذه قصورهم وتلك قبورهم والسلام عليكم بالهدي أميرو لك انده سأنا لك أسي كل نقر تايو أباتو أمير نبر موته ريساو إزا تتعالى مالتنا آياتو كدما آياتو واندمو بمولو النزي أو مراوش نبرو موتو ريساتشو تشكمو إزا كبرو استاس كبواتشو نقم أنت مالتنا هدي يهيشن نقر بات عام سلع عجبتشن يهيشن كارو ستكونا كاسيتو هذه قصورهم وتلك قبورهم بي የሶስት ሰዓት የቪዲዮ ካሴትና የሲዲ ካሴትና የቪዲዮ ካሴትና የቴፕ ሪኮርድ ካሴት ሶስት አይነት አወጣሁና አሁን በመላው ዓለም ተዘርግቷል ማለት ነው ኢዘን ምንድነው ምለው የት ነው የነበርኩ የት ነው ቁሜ የነበርኩት ለምንድነው ይሄን ቅሳ ያመጣሁት እስቲ አስተውሱኝ የት ነበርኩ የምለው ቆይ እስቲ ራባዓ ምን ማለት ነው ብለን بنጠይቅ رابعة كبات وانك الناتوا يتولدوا أرات سيتوش نبرو أرات سيت لجوج السوا أرات تنيانج تنى شوا مالتنو إذن تسمى رابعة أباتوا رابعة بلو سما وطلت يعني أرات تنيان لجي مالتنو كذا كتلو بزو أرابوش إهن أينت نقر موت أتجمرو كذا بفيتم ينور علاكم جن رابعة مالت الزهلاي علماء تشيالوت ويمي تاريخ سو تشيالوت سو أرتنيا لجسله هونش رابعة بلا تسيمتش إذن رابعة العدوية أوكي إذا ذكرت رابعة يمبا رابعة العدوية بلن كتكسن كسوامي التكسو عند تلك نقرنو للا يلم إيش هو الزهد كله والصوفية كله صوفيا ميبالو نجر كرابعة العدوية يتكسل زهد ميبالو دمو كرابعة العدوية يتكسل بل لا التوك اتشم رابعة العدوية بزهدنا بعبادة بذكر بصوفيا نتنو يتوك اتشو طيب ايش الزهد ايش هو الزهد الزهد كما يفهمه العامة يعني ترى سوي عندما يقبو زهد مالت هو حب الآخرة وكراهية الدنيا أخيراً مودد الدنيا مطلق زهد تبلو يترال والزاهد زاهد يتبالو سو يحبب إليه العزلة ليت بلو لبتشا وبيت كتش بلو أذكارنا قرآننا ذكر سيادرق يولا ليادرال يعني تسميتها اللو والميل إلى العبادات كعلم بلاي كجهاد بلاي كمن بلاي عبادة بتقام يا فكرة لنا بعبادة لتنك أن عبادة يا درقال والأذكار أذكار دومو بزو أذكار يا درقال إيه معتزل يبالال يعني اعتزل للعبادة لعبادة بتشابلو تليتو باندبوتا يتكمتي هذا يسمى زاهد يسمى معتزل يسمى عابد يعني ندزي ناتشو حب الدنيا حب الآخرة وكراهية الدنيا زهد بلال وبعض العلماء يعرفون الزهد تككلن يعود أمو كان الشيخ الإسلام ابن تيمية يمساس العلماء وتشو حقيقة الزهد لو أن تأكل الحلال وتبعد عن الحرام يهنو الزهد لو نيبت آمي قرمني عليها النقاقر عند سو بهيوتو بمولو يا حرام كنت اتي متهل عندي تقرشا بهودو مغبات اندياغبات اي فقدم حرام بهودو اندياغبا اي فقدم يميبلو حلال نو يه زهد نو قالو ان تاكل الحلال وتبعد عن الحرام هذا هو منتهى الزهد قالو على كل حال يهم يهون يا زهد مالت أخيراً مودد الدنيا مثلاتنا رابعة العدوية تعرف بزهدها وخلوتها وعبادتها وورعها عن المحرمات بزيت التوق مدبر رابعة العدوية بزهد الدنيا بمثلات أخيراً بمودد وخلوتها لبتشوا بيت كسوقة أتدبال لكم سوبة لبت بوتابزوها تهيد من البر طيب وعباداتها عبادات تابزا نبر ሌት መስገድ ቀን በመጾም ታበዛ ነበር። ወወራኢሃ ንጽህናዋ፣ እንዴት ንጽህናዋ? ያዕኒ ሐራም ያለው ነገር ወይም ሐራም የሚመስል ነገር አትወስድም። ያልሰራችበት ነገር አትወስድም። ወራዕ ማለት ያኒ ጽዳት ማለት ነው ወንድሞች፣ ጽዳት። እንኳን ሐራም የሚመስል ነገርም እጁ አታስቀምጥበትም፣ አትወስድም። በዚህ የታወቀች ነበረች። ራብዓ ግን ወደ ታሪኳ ከመግባቴ በፊት ወንድሞች አንድ ነገር ልነግራችሁ ፈልጋለሁ ስለ ራብዓ አልዓደውያ። ወሃዛ أريد أن أنبه الناس أن أقوالا ومقالات وأشياء كثيرة بزونا قر سلا عدوية يتبالا اللي بمولو شتنو سلا رابعة العدوية كشرعية وطان نقاقر كقرآن وطان نقاقر يا الهون نقر يما يهون نقر سلا رابعة العدوية اندزي تل نبر اندزي تارق نبر اندزي نبر جميع بالو بزو يتسقافو نقرو تشالو እሱን አይታችሁ እሱን ሰምታችሁ ራብዓት አልዓደውያ ይህች ነች እንዳትሉ እንዳትዘልሙዋት። ራብዓት አልዓደውያ እሷ ያላለችው ያልነበረችው ነገር የተጻፉ መጽሐፍቶች አሉ እና አደራ አደራ፣ ራብዓት አልዓደውያ ሰሒሕ በሆነው ታሪክ ካልሆነ በስተቀር ሰሒሕ ያልሆነው ታሪክ በሱ እንዳትገምትዋት፣ በሱ እንዳትገልጽዋት። እሺ፣ ይህ ነገር እንግዲህ ዓለም ያስፈልጋል። ዑለማዎቹ ካልሆኑ በስተቀር ለይቶ የሚነግርህ ዝም ብለህ መጽሐፍ የሺዓ መጽሐፍ የሱፊያ መጽሐፍ የምንምን የዛም የዛም ሰብስበህ ራብዓት አልዓደውያ ይህ ነው ስትል እውነቴ ነው፣ ነገ አንተና ራብዓት አልዓደውያ አላህ ዘንድ ትቆማላችሁ። ከዛ በኋላ እንግዲህ መልስ ካለህ መልስ አዘጋጅ ማለት ነው። ኦኬ፣ ይህ አንድ ነው። ብዙ ነገሮች አሉ፣ ብዙ ብዙ ነገሮች። በተለይ እነዚህ ሱፊያ ምንም አይነት ዓቂዳ የሌላቸው ምንም አይነት ዕልም የሌላቸው በጃህል የተዋጡ ሰዎች ስለ ራብዓት አልዓደውያ ወልያ ነች ነቢይ ለማለት ትንሽ ቀርበው ነበር፣ ነቢያ ለማሉ በል ብዙዎቹ ራብዓት አልዓደውያ እኮ ህያ መርያም ቢንት ዕምራን ፊ ኡመት ሙሐመድ ይላሉ። የትና የት የትና የት ያ አኺ! መርያም አላህ ስብሓነ ተዓላ ቀደሰሃ፣ በል ስዲቃ ብሎ ነው የሰየማት አላህ ስብሓነ ተዓላ። መርያም ቢንት ዕምራን هي والدة نبي رسول عيسى، يعني الله مسكر التي حفظت فرجها باللتوان تأبكا عند واندسينكات. نعم، أنا يكون لي غلام ولم يمسسني بشر ولم أكو بغية على تشو انديت الليج تسطعني على الله يعني عند واندن كوانا لنكانيم ምን ዝርና ማላ ደረኩም እንዴት አረግዛለሁ ብላ የተናገረችው እሷ ነች። حافظت فرجها سبحان الله العظيم حافظت فرجها نعم بلتوان ጠብቃ ያ ድንግል ተወልዳ ድንግል የሞተችው መርየም እንዴት ራብዓት አልዓደውያ እሷ ነች ይላሉ። እንደዚህ በኡመት መሐመድ ራብዓት አልዓደውያ የመርየምን ቦታ የያዘች ነው ይላሉ እነዚህ ሱፊያዎች። سبحان الله እንዲያውም هي مضرب مثل ስለ ንጽህና ስለ ድንግልና ስለ ንጽህና ሰውነት ስለ አፊፋነት የሚናገር ሰው መጀመሪያ የምትጠቀሰው መርየም ቢንት ዕምራን ነች። ለምን ለምን በመጀመሪያ ደረጃ እሷ ትጠቀሳለች? ሊአነ አላህ ሸሂደ ለሃ አይዋ፣ ቁርአን ቁርአን መሰከረላት። ወልአለቲ ሐፊዘት ፈርጅሃ ሱብሓነላህ። እንዲያውም አንድ ሐዲስ አለ፣ በጣም የሚገርም ሐዲስ አለ። አላሁ አዕለም ደረጀቱ ሰሒሕ ነው ደዒፍ ነው ቀዊ ነው ወይስ ምንድን ነው? ብዙ መኩሬ ደረጃ የእሱን ደረጃ ለማወቅ አልቻልኩም። ግን ሐዲስ ነው የነቢያችን ሐዲስ ኢማ ህወ ሙርሰል ወህወ መርፉዕ አው መተለን ደረጃ አለው። አልሙሂም አንድ ቀን ነቢያችን ምን አሉ? ማ ኸላ ረጁሉን ቢምረአ ኢላ ሳሊሱሁም አሸይጣን። አንድ ወንድ ከአንዲት ሴት መሕረም ያልሆንላት ሴት በአንድ ቦታ በአንድ ክፍል ሰው የሌለበት ቦታ ከተቀመጡ ሶስተኛው ሸይጣን ይሆንና ከላም ከላም ከላም ወደ ዚና ይወድቃሉ ማለት ነው። አንዱ ተነሳና ምን አላቸው ለነቢያችን? ያ ረሱላህ አራአይተ ዘውጀቲ ሚስቴ እኮ አለ አፊፈቱን ሓፊዘት አልቁርአን ዳዕየቱን ሙሐጀበቱን ነظيفه ምናምን ብሎ ሰየማት ሚስቴኮ ዳዕያ ነች ቁርአን ያፈዘች ነች በጣም ንጹህ ነች ሂጃብ የምታረግ ነች ምንም አይነት ወንድ ምናምን አታይ ምናምን አልዋል አላቸው አላቸው ማለት ነው ነቢያችን ሰለላም سبحان الله العظيم እንደዚህ ብትሆንም አላሉ እንደዚህ ብትሆንም ላዝ ያር ከሷ ወንድ መቀመጥ ያለበትም ብሎ አልመለሱ በላይ መጥበት በማይቻል ነገር መጥበትና قال له الرسول صلى الله عليه وسلم ولو كانت مريم بنت عمران التي حفظت فرجها مريم بنت عمران الله مسكر لات بلتوان تبقى منم وندي النكات السوا بتهونم محرم يالهونه سو كسوا تقمطو من نغاغر كل كل نوالوت كزي بلا من اللي يشلال سويو حافظه نش عفيفه نش نصوح نش مريم بنت عمران بتهونم قالوت نبياتش صلى الله عليه وسلم إذن عندنا صوفيا وش من لالو رابعة العدوية انقدي سمرق ونكونو رابعة وليا منامن نبي لتهون منامن يميلو سوش قالو جن مريم بنت عمران أمة محمد نشيالو جن قالو اندزي مساسل صوفوش ستاقنيو واندموش ودع علماء وشو ششو ودع علماء شهدو يهي تبالو ونتنو ونتاد اللنبالو اوكي لمسالي اني مسالي لستاشوني بتام يا سبحان الله رابعة العدوية يهل تقوى يهل انتن اندزيه متلكو هنا ما من اللي بلاتشو من على شالو بزو بس عرفت كل ميا وراوي هنا قر رابعة العدوية من علش إن كنت أعبدك لالله كن اندزيه متلو إن كنت أعبدك طمعا من جنتك فلا تدخلنيها يا ربي علشو يانتن جنة فلقيك هون عبادة ما درق له يقربين جنة هالفلق مالكو وإن كنت أعبدك خوفا من نارك كانت سرحت جهنم كالسوافر الشدومو كهون عبادة ما درق فأحرقني بها بجهنم قتلين سوافر الشكوهون وهم جنة فلقيك هون جنة ما تسقبان جهنم أسقبتهم يعني قتلين عليك. طيب من دونه فقالت يقول ولكن أعبدك حبا لك سلو ودتك أن مفك أرسل اللبهنو إنجي عبادة ما درقو يانتن جنة قوة تشاد اللم ويم دومو يانتن جهنم فرد تشاد اللم عليك بلال وهذا بكل مقاييسه باطل ولا يستقيم وهو خلاف القرآن وخلاف السنة ይህ ባጥል ነው ካለችው እሷ ግን አላለችው እነዚህ ሶፊያዎች ወደ እሷ የሚለጥፉት ነገር ነው ይሄ ነገር ስለዚህ ጀና ጠይብ ለምን እንሰራለን ወንድሞች እስቲ ልንገራችሁ ለምንድን ነው የምንለፋው ጀና ፈልገን ነው እንጂ ለምንድን ነው የምንለፋው ጀሃነም ፈርተን ነው እንጂ سبحان الله العظيم يقول سبحانه وتعالى انما ذلكم الشيطان ايه شيطان እኮ ነው اتفروت انجليه اتفروت ان ينفروا الى الله سبحانه وتعالى انما ذلكم الشيطان يخوف اولياءه فلا تخافوهم وخافوني ان كنتم مؤمنين مؤمنوش كوناتشو ان ينفروا الى رابعة العدوية دمو لا ان تنفر اتشاد اللم تلالج يسواك اللي هون هيتشلم تشرسو دمو يقول سبحانه وتعالى من خشي الرحمن بالغيب وجاء بقلب منيب جنة يمتقبو الله سايو الله ساي يفرعو إنيانا نكو الله يا سوء لك أنانتي ألاني الله لا ينم قلن نفرو ألان من خشي الرحمن بالغيب يعني الله يا لمنا ساتايو يفرعو وجاء بقلب منيب نصه لبي متى يهنو جنة يمتقبو علي يقول سبحانه وتعالى في آية أخرى يا أيها الذين آمنوا لا يبلونكم الله بشيء من الصيد تناله ايديكم ورماحكم ليعلم الله من يخافه بالغيب نا ين فتنا يمطحولاچو يلال عند انتن فتنا ستطاچونا ين فتنا يمطحولاچو كو الله ان انت لتاوقو ما نو الله ان يميفرا لمثال بهولت اجهد بلو كزز الله سبحانه وتعالى انديت بهولت اجهد الله اي تشالم بله كمتو اشي بله በሁለት እጅ መሄድ ትሞክራለህ፣ ትወድቃለህ፣ ትነሳለህ፣ ትወድቃለህ። ለምን ሲሉ አላህ ስላዘዘኝ። ይህ ነው ፈተናው። እና ይህን ያመጣሁላችሁ እኮ አለ ምን አለ ليعلم الله من يخافه بالغيب فمن اعتدى بعد ذلك فله عذاب أليم. انجدي اصلا اصلا اصلا يتفطرنو الله عند النفرانو ليلا يلو. وقال سبحانه وتعالى ولمن خاف مقام ربه جنتان. الله نفر هنا الجنة اللوالي. وقال سبحانه وتعالى وأما من خاف مقام ربه ونهى النفس لذي هلا لم واما من خاف مقام ربه الله زندق امو حساب سلاله السن فرتو الله ان يتجزا ونهى النفس عن الهوى فان الجنه هي الماوى. يقول لا شو يه يهنو كفياو يسرا يهنو كفياو الله ان كفر جنه نو يمتكفلو اياله سوا دمو من تلالچ انا لا اعبدك خوفا من نارك ولا طمعا لجنتك. يه يسوى نقر لهون أي شيء مع العلماء وشو. طيب ليلا دمو منها لسر رابعة العدوية حقيقة إني والله رابعة العدوية جنة قبال لك بل بأند السراء جنة قبال لك نوم لو بمن سلسوا يتبالي يالا لك شو نقر يال هون شو نقر يال نبرت شو نقر بشي يمي كوترو نقروش ندزي نبرت ندزي هالك ندزي بزي بيتشا ممكن جنة قبال لك. وقالوا ليلى دم منالو سبحان الله العظيم بشنقلات ما يقبلوا نجر. قالوا كانت تصلي في الليلة 1000 ركعة. لما تعيش لالو نموش بعند ليلت شي ركعات سجد نبر الشيء عند ركعة سنت توصل ليش استنقرون عند ركعة بس الله أكبر بسم الله الرحمن الرحيم الحمد لله سبحانك اللهم بحمدك كذا كذا الحمد لله رب العالمين ولا الضالين آمين بيانس بيانس قل هو الله أحد الله الصمد لم يلد الله أكبر سبحان ربي العظيم سميع الله لمن حمد الله أكبر سبحان ربي الأعلى الله أكبر ربي اغفر لي الله أكبر سبحان ربي الأعلى الله أكبر. يج عندك عنك سنت توصل ليش يج عندك إيه كهول الدقيقة توصل إنجلي سيتوا ربعة العدوية عند شيرك عايم تسجد كونه بلليت إنه النجار وده سلسة سك وده سلسة منت سك أيرو سنت متى تكلا شو أسره أسرة 6 ساعات سجدنا بربليت إني يوم الناو كنجر ليت أسره 6 ساعات نو قفابيل أسرة 4 ساعات ليهون كلام السواقن أسرة 6 ساعات هي وتوان بمولو عند شيء عند شركة أي متى أمي النجار ما يجي أصل يا أخواننا الناس تسل السواق روت سلو الددواتنا عند زيارتنا. طيب وكان وقالوا ليلوش دمو منالو كانت رابعة العدوية تصلي 1000 ركعة في اليوم والليلة فقيل لها تملكتو قدي منكرو تملكتو كأننا ليلت عند شي ركعات سجد نبر انا عندان دسوش منالوات قيل لها ما تريدين بهذا لمن دنو عند شي ركعة متسجدو بكأننا بليلت بلوسيت اي كوات قالت لا اريد به ثوابا أجر الفلق. الله الله طيب من فلق من فلق شنو لا أريد به ثوابا وإنما أفعله لكي يسر به رسول الله صلى الله عليه وسلم يوم القيامة فيقول للأنبياء انظروا إلى امرأة من أمتي هذا عملها. نيم سراو أجر فلق قاد اللم ولا جنة فلق قاد اللم. طيب لمن دنو إنه هلو عبادة 1000 ركعة مسجدو نجي نبيات شسا سلم اندبرو لنزار نبيوش كنبيات بفتي نبرو جميع الأنبياء والرسول يولا تشو كني أمة رابعة العدوية متبالو باند اللي يتناك أن شيرك عم تسجدو كوي هيتشنش بلو اندي كورب بن بيانو تلالج اندي تندزي تلالج ألا لتشم قن والله في بطون كتب الصوفية تلالك مصحف تيتبالو يا صوفية مصحفك إزاي تقنيوك ألا تناتشو إنا يهن نقر مجمريا لنقراتشو بيانو أوكي مثل هذا الكلام ننتبه إن التنكك رابعة العدوية ألاش رابعة العدوية إندزي نبرش إندانل سلسوا بتككل تككل يهونو صحيح صحيح يهونو وري أمتتن من ناقر بيتشانو اوكي الشي اهون استي انهيد يقول: ورد في وفيات الأعيان من بالو كتاب كان أبو سليمان الحاشمي قريب تسمم تنال زاهدة الدنيا نمتتألة أخيرا نمتود عبادة متابزة عزلة يعني اللي بتشوى تليتا نمتنور حرام يما تبلا مهنو جميع العلماء بزيت تسمم توال. عندك أن ورد في وفيات الأعيان كان أبو سليمان الحاشمي من بالو تلك نقادينو በጣም ሀብታም ነው እና በስራ በትባለው ከተማ ያኔ ረባዓተል አደው ያለችበት ከተማ ንግድ ነበረው በየቀኑ የሱ የንግዱ ትርፍ 80000 ነበር ተመልከቱ በየቀኑ የሚያስገባው ገቢ 80000 ዲናር ድርሃም ነበር فبعث الى علماء البصره علماء البصره علماء سبسباቸውና ባካቹ እኔ እንደምታዩት ሀብታም ነኝ በጣም ብዙ ገንዘብ አለኝ ጥሩ ሴት ላገባ ፈልጋለሁ አላችሁ ጥሩ ሴት በዲንዋ በአኽላቅዋ በመልኳ በጣም ምርጥ የሆነችው ሴት ላገባ ፈልጋለሁ ብሎ ሲያማከራቸው طيب فاجمعوا بمولوا باند ملاس اجمعوا على رابعه العدويه رابعه العدويه قال هونش ليلى مست ለሚስትነት ጥሩ የሆነችው ለለችም እሷ ነች የበለጠች ብለው ነገሩት ማለት ነው ሀብታም ነው ሚሊዮነር ነው በል ማልቲ ሚሊዮነር ነው فكتب اليها ደብዳቤ ጻፈላት وتقدم لها ليغبات እንግዲህ እጅ ሰጠ ማለት ነው وهو من اغنى تجار البلد قالوا كتبالو ሀብታሞች እሱ አንዱ ነው كان دخله اليومي 80000 درهم بيقنوا ما ترفوا 80000 نبر وهذا هائل جدا بزماناتكم يلم 80 الا انذي بريبا يمسرو تلالق كامباني منامن يلاچو قال هنا مستقر تاقالاچو بذا غزي بذي غزي بابو سليمان الحاشمي برابعه العدويه غزي عند سو سون كجدله بسيتت سون كجدله يسو غار سنت نبر بلوي يسو غار 12000 درهم ነበር ሰው ከገደልክ እና ወይም ትገደላለህ ግን በخطأ ስለሆነ አትገደልም በስተት ስለሆነ 12000 ብር ጋር ትከፍላለህ አቡ ሱለይማን አልሃሺሚ በየቀኑ የሚያስገባው ገቢ የስድስት የሰባት የሞቱ ሰዎች ነው ምክንያቱም 80000 ወደ 12000 ስትከፍለው 6.6 ይመጣል 6 ወይም 7 የሞቱ የተገደሉ ሰዎች የነሱ ጋር በአንድ ቀን ያስገባዋል አቡ ሱለይማን ተመልከቱ ወንድሞች ሀብቱ ገመታችሁ አልገመታችሁም በየቀኑ የሰባት ሰዎች ጋር ያስገባል طيب በየቀኑ 80000 ካስገባ ሰውየው በየወሩ ስንት ያስገባል አባዙ 80000 በ36 አባዙት 2 ሚሊዮን ተኩል ገደማ ይመጣል በዛ ጊዜ 2 ሚሊዮን ተኩል ገቢ ነበረው አቡ ሱለይማን አልሃሺሚ ሀዛ ታደለች አይደለም ረባዓት አልአደውያ እንዴት እድለኛ ነች አሁን ሊያገባት ነው እስቲኒ እንዴ እስቲ የሚያገባት ከሆነ ከኔ ጋር አላችሁ ወንድሞች አባዛችሁ 80000 በቀን በ30 ቀን ስንት ይመጣል 2.4 ሚሊዮን ይመጣል በየቀኑ በየወሩ ይገቢ ነበረው አሁን ደብዳቤ ጻፈላት ለራባ فقال لها اما بعد السلام عليكم ورحمه الله اما بعد فان ملكي من غله الدنيا يعني انيكو ያለኝ በዚህ الدنيا ያለኝ ሀብታላት في كل يوم 80000 درهم وليس ببعيد بل هو قليل حتى أتمها 100000 بتنش قنات بهالا كتنش ورات بهالا يني يقنو ترفنا يقنو غبي 100000 درس نو قالت وانا اخطبك اخطب نفسك انجدي لا غباش يطيقكني وقد بذلت لك من الصداق يلا كلش نو اهون كدبدابيو غا مهرو يلا كلش نو مئة ألف بزاق زي وندموج قفابيل عند السي ستة قبا أراتشي أمستشي درهم نومي كفرات السوغن مهرش مئة ألف لكي الله فأجيبيني الشبين أقبين ألوان فكتبت إليه السلام عليك يا أبا سليمان الهاشمي أما بعد فإن الزهد في الدنيا راحة القلب والبدن زهد مالت بالدنيا كو أمونا مالت بالدنيا كو حبت مالت بالدنيا كو يلب رفتنا يلب أمونا نو بلا ملسة شلت والرغبة فيها يجنزف فكر مالتها لك تورث الهم والحزن يجنزف فكر يجنزف بزات يلب بشتا عمت قال بزو چنكتنا بزو حساب نومي عمت أنجي نا يلب تأمونا يا الدنيا عرفت مالتك زهد نوالتشو فإذا أتاك كتابي يهن يندب داب بي يهن يندب داب ستكبلنا ستانبوالتشو فهي زادك يهن يلاك كلين جنزبنا نا كان تغير لو ميليونس اوف ميليونس يهون جنزب هلو چمرونا دمامرونا سبسبونا وقدم لمعادك لآخرة حسالفوالتشو مونياتهن يا أبا سليمان إني ما توشي بتكفلين ما تو مليون بتكفلين على الفلقم إليك أنس يهلو جنزب ودك أبره ودك أخيره بتسلفو الشلال وكن وصي نفسك أنت وصية متسطو لراسه هن مجمريا ولا تجعل وصيتك إلى غيرك جنزبه يانت وصية يانت نزازي لا سوايهن لانتيهن وصوم دهرك صوم أبزا واجعل الموت فطرك صوم أبزانا ست موت أفطر على تشو يعني بزو مشوت أتودد بزي هالدنيا بزو مشوتنا بزو جنزب بزو مبلات بزو موفر أنتنا تبل صوم صوم ما توازيه من ماتنو يعني كزيه تركامرك راك ست موت تفطر على هالتشو فما يسرني أن الله خولني أضعاف وأضعاف ما خولك الله سبحانه وتعالى لن تسد جنزب ما تؤتفن كان بيستن فيشغلني بك عنه طرفة عين كانت ينتهبتن أنت مته كجنزبه كتريت بمول مته كآخرة يمتها وسوسن كهوني الفلق منا والسلام بلا أفشلت سبحان الله العظيم إن the richest man متوشى درهم مهر ستو اليوم بجمر اللي شاله هو علات يهلو لا علشو قالت خادمتها عندي سرتني أنا برشات خادمة من علش كانت رابعة العدوية تصلي الليل كله ليلتهم بمول تسجد نبي هن كبلوا علن مكناتهم بزور سلف نبرو ليلتهم بمول يمسجدوا نبرو يتمرت أو كان متنياتنا مسجد بهونم ليلتهم بمول يمسجدوا نبرو هي بزو أن دنك أو مكناتهم نبرو سوج لكن عند شي ركعة تسجد ليش ما لتيه بتأمتنه قالت خادمتها يسوع خادمة من عليك كانت رابعة العدوية تصلي الليل كله فإذا طلع الفجر هجعت هجعة حتى يسفر الفجر ليلتهم بمول ست سجدت قوينا كزوها لا فجر سمتا تنش سجدا تنش قدم بلا تنينا كزوها لا تنقر لشالو فسمعتها تقول تملكتو ليلتهم بمول ست سجد أدرا توات نستا من تلنبرا لي يا نفسو يا نفسو كم تنامين أنت نفس سنت انكلف توجهلش كل جزيل التنينو وإلى كم تقومين يوشك أن تنامي نومة انكلفات تبجي ممكن عندك أن تنيتش يمش أرش انكلف هونو بزال تهجتش يوشك أن تنامي نومة لا تقومين منها إلا ليوم النشور يوم القيامة يمتكسك شبت بتشا ليهون يشلال لنا انكلفة تابجي مكنياتهم بقبر ستقبي قبرو تنطفو روضة من رياض الجنة هنا سيكويش إزا بدم بنو متتني أهون انكلفة تابجي تلاتال لما نو متلو لنفسوا من أتفاج من أوكي قال لها رجل عند سو متأنا إنين قدي أهون يما ورا اللاتشو رابعة العدوية يجنا سونج مالت يا دلم لا الله أعلم أهي في الجنة أم النار الله تقبلات هل تقبلاتم نبياتشم بمطو ما يقوم هنا قر لكن سلسواي تككل تككل يتسعفو نقر نملاتشو قال لها رجل عند سومة أنا ادعي لي ألات دحادر قلين إني بهن ويم أنت بتهن اللهم يا رب فرج عنه اللهم ارزقهن النبال للم يبالال طرنو دعا رقلين سل دعا ثار قلتاله السواقن ليلة أقوى مالات دعا رقلين رابعة ألات أنت دعا متتقلبه سو طرو سو سيهن نو يسلم أتفو سو دعا رقلين تلواله طرو سو سيهن نو عدلم انقدي سو يو يهيشي وليا صادقة عفيفة نصهتنج عابدانج بلونو انقدي دعا رقلين يالات من هذا الرقل شسوا فالتسقت بالحائط ودقر قداو تبك على شنا وقالت من أنا يرحمك الله كني دعا متتقلبه كني دعا متتقيكو من لهون نيني من نيني إني بزنوب النابة هاتيات يتلت يعني يتزفق سو انديت انديت تلني على من أنا يرحمك الله أطع ربك وادعه فإنه يجيب المضطرين هيدنا الله انتازز يمي له نقر أدرق تكلكل يمي له نقر تكلكل الله انودد والله كتلك شقر لي وطهنو بينك وبين الله واسطايا لما على تشو شدو على رقل اللي تشلال له قن ما ننيني أصلا أتاك أني مكو بلا من لسكو مالتنو ومرة دخل عليها لص عندك أن رمو عند ليبا ودبيت واقبا تملكتو واندموج انقدي أهون إرابعة العدوية قصة سنادر يهنو السنة مالت هذا اللي واندموج لب بلو كزاي بلت أنا بر ليلا متادر قو قن السواة تساستال ليش نزي نبرج منا من لمالت هاي تشالم كوي مجمرة يهن نقر ليش أرسلنا كذا هولا كومنت ست عنه هنا ومرة دخل عليها لس عند ليبا قبا حرام يعني وهي في مصلها جالسة بس جادوا كوش بلا سهقداج الرسا بس جاد كوش بلا يالج عند ليبا كس بلو بمسكوت زلو قبا الرجل لم يجد شيئا يسرقه قبا لكن بفتش بفتش بفتش بفتش عند سنتيم يمسرق نقرأ لا قنيم من الله تسوى من المين لا تب سجاد وانا القوى يمتنيا بتشانو طيب طيب هون زنبلا تعليش السوى بمجرد الشاء من ما لا قنيم سويو برون كفتو ليوت أسيل من هذا الرقج السوى رفعت يديها إلى الله قالت اللهم لك سبحان الله تملكته دخل بيتي ولم يجد شيء بيتي قفته من ما لقن يميه ليبا اللهم يا ربي أدخله بيتك بانت بيت أسقبه ليجد أشياء يعني بيت قفته سنتي ما لقن يم يا ربي بيتي أسقبه بزون أقر ليقن بلا دعاء درقشنا تنش سهد الراتشو فقالت له يا أخ العرب أنت وندمينا نانا نالتشو متى توضأ وضو أرق تمام واذهب إلى المسجد وصلي ركعتين أو أي شيء وده مسجد قبالنا بيت الله نوسو ببيته كما قبال يا الله هم بيته لنا وضو أرق قبته ببيته سقد كذاوها لا خير تاقنيا لها لتشو اندزي بلا اندقنا إجوان أنستادمو يا ربي يسويو ببيتي منم نقر سلالا قنية وده بيتي هي متانو إني دهانين أنت هابتامنا باك قيتاي عند نقر ستهلك كونجي إند بادو اجون دهد بلا دعاء درقج فذهب يصلي وقد أنزل الله عليه الهداية الله هداية ورد اللت وأصبح من خيرة الناس. كذبها لا هداية ستعونا لبنت هو صلاة كتلة صيام كتلة صدقة كتلة من كتلة من أحسن الناس هنا. هذا عطاء الله يهنوي الله يبالج يه الله يا الله إني بتبتا ببيتي بتاجن أم مستبر تاجن يلا بتاجن ممكن عند بالله تاجن يلا تسرق ولا الله زند هذا جن ببيته تلقوا هداية ستحلتش سبحان الله العظيم. يهني هن قرصة السماء كرابعة العدوية يمتع كليلا سو يمتع لوجيكي هنا قلنا لبيه مثال بنقر له هنا قر. طيب يهنا قر يا رابعة العدوية يهن دعاء هنا الكوت نقر يا رب يا رب ببيتي متو من ما راقن يم ببيتي هي قبالنا أنت بزو نقر نمت ستواك الله يمي لو دعاء عند نقر أستاوسي درو كامس دس آمت ينقر كواتشو عند يتكسته بهند أقر يتكسته السولي نقراتشو نياهون በአንድ ከተማ የህንድ አገሮ የህንድ ከተማዎች በአንድ ከተማ አንዲት በጣም ቆንጆ የሆነች ልጅ ነበረች። ስራዋ ምንዝርና ነው። ቤት ከፍታ የሴት አዳሪ ስራ ተሰራለች። very beautiful ነች አሉ። ወጣቶች ፈጃቻቸው እኮ በቃ ወጣት ይመጣል እንደዚህ እንደዚህ አሁን ኤሪያው በሙሉ ተበከለ በሷ። ሰዎቹ ተያሏት አልተወችም አስፈራሯት አልተወችም ሸባቦች በቃ በጣም ይወዷታል ቆንጆ ነች እንት ነች። መጨረሻ አንዱ ዓለም ትልቅ ዓለም ነበሩ ሰውን ሰውና ሰዎቹ ወደዛ ዓለም ሄዱና ያ ሼህ አሉት ይህች ልጅ አስቸገረችን ምን እናርግ ዱዓ አርግ እስቲ እስቲ አላህን ለምን ምናምን እና ምን መፍትሄ ቋጣን ይህች ልጅ አስቸገረች ኤሪያውን በሙሉ በከለች ምናምን ብሎ ነገሩት። አሊሙ ምን አለ ታቃላችሁ አሁን ኡነቴ ነው አንድ አሊሙ ናራ የት ነው ያለችው አለ ቤቱ አዚህ ነው ምን ትሰራለች ምን ዝርና ታረጋለች የሴት አዳሪ ነች እሺ ዛሬ እኔ ከሷ ጋር ላድር አላት። አሊሙ እኮ ነው ዛሬ ከሷ ላድር ነኝ ስንት ነው የምትከፈለው 10 ብር በሌሊት እኔ 30 ብር ሰጣታለሁ በቃ ዛሬ ከሷ ጋር ነው ማድረው አለ። ምን መስላችኋል ወንድሞች አሁን ሴት አዳሪ አለችና ያ ሸህ ኢብራሂም ምን እናረግ ብትለኝ እኔ እንግዲህ ከሷ ላድርኝ ብላችሁ ምን ትላላችሁ? አሁን ሼኹ ዓለም ከቢር ነው በጣም በእድሜውም እንትን ነው ሄደ በሩን አንኳኳ። ሰላም ሰላም ዛሬ ሌሊት ሰው አለሽ እንዴ አይሰማም እንዴ ህክማ እሺ ዛሬ ሌሊት ምን አለሽ አላት። ሰው አለሽ የለኝም እንግዲህ ዛሬ ካንቺ ጋር ላድርነኝ አላት። አረ አንተ ሽማግሌ አለችው። አው ስንት ነው የሚከፈልሽ? በቀን በሌሊት 10 ብር ነው ማስከፍለው። 30 ሺህ ብር ሰጥሻለሁ 30 ብር ሰጥሻለሁ ደስ አላትና ግባ አለችው። ሰውየው ገባ። ምን ላረግ ዚና ሊያረግ ከሷ ጋር ገባ። እሱ ግን እሱ አይደለም የፈለገው ሌላ አላማ አለው። ገባና መጣችሁና ፊቱ ላይ ቁጭ አለች። ስሚ አላት እኔ በጣም ንጽህና ወዳለሁ አሁን እናንቺ ተኝተን ግንኙነት ከማድረጋችን በፊት ሂጅና ሻወር ውሰጂ አላት። ሰውነትሽ በደንብ አርገሽ ሙልጭ አርገሽ እጠቢውና በንጽህና ወደ እኔ ነይ አላት። እሺ አለች። ከዛ በኋላ ገብታ ሰውነቷን ታጠበች። ከዛ በኋላ ሰውየው ምን አደረገ? አንድ ስጃዳ መጣና አንድ እንዳንሶላ መጣ እንትኑ አነጠፈላትና ወደ ቂብላው እንትን አድርጎ እዚ ቁጭ በል ያላት። ምን ለማድረግ ነው? አረ ባክሽ ፈልግሻለሁ። የመሬት እኮ በጣም ደስ ይላል። የመሬት ያልጋ ብቻ አይደለው ጣፋጩ። የመሬት ሲጥም እዚ ቁጭ በይ በሰላት። እዛ መሬት ላይ ስጃዳ አንጥፎ ቁጭ በል ያላት። እዛ ቁጭ አለች ወደ ቂብላ። አሁን እሱ ወደ ቂብላ ፊት አደረገና اللهم يا رب علي يا حي يا قيوم يا رزاق يا كريم يا هادي البشرية يا جبار السماوات يا رؤوف يا ودود يا حليم يا أجود الأجودين إني يمتش علي نقر أدرش له إزي سجاد أدرشات له إزي يا بني آدم شلو تسنو أمتيتشي ገላዋን አጥቤ በጠሃራ እዚህ ስጃድ አስቀምጫታለሁ። ከዚህ በኋላ ያለው አንተ ነህ ቻይ እንጂ እኔ አልችለውም እና اللهم يا ربي ሂዳያ ስጣት አለ። والله ታሪክ ስሰማ አለቀስኩት። እኔ እውነቴ ነው እና ገላዋን አጥቦ ጠሃራ አድርጎ ስጃድ አስቀምጦ ያ ረቢ የምችለው ድንበር ይህ ብቻ ነው አለቀሰ። አላህ ስብሐ ወተዓላ ጠየቀችው፣ ለምንድን ነው እንደዚህ ያደረከው? አሁን ዋዕዝ ጀመሬ፣ ነሲሓ ጀመሬ፣ ሊመክራት ጀመሬ። እያለቀሰ እያለቀሰ እንደ ተሳሳተች እያስተማራት አላህ ስብሐ ወተዓላ ሂዳያ ሰጣት። እሱ ሼኹ ሲገባ ራቆትዋ የቆየችው ሼኹ ሒጃብ አርጋ ሰውነቷ በሙሉ ተሸፍና በእጇ ይዘው አወጣት። የወላችሁ ይህች ነች አሉ። የምታስቸግራችሁ የነበረችው አላህ ሂዳያ ሰጣት ብሎ በሒጃቧ ወጣች። ልክ እንደ ራብዓት አልዓደውያ ሆነች። ዛህዳ፣ ዓቢዳ፣ ተቂያ፣ ዳዕያ መሆን ጀመረች ልጅቷ። ይገርማል ወላሂ። الهادي هو الله سبحانه وتعالى ان يجي ربعه العدويه دمو منالچ يا ربي بيتي منم سنتي ما لاغنيم ود بيته الكوان الكوان لهنا كانتما بزو نغير يغنيال سطو هدايه سطو رجو. يروى ان والدها اباتوا قدم يوما يحمل طعاما ود بيتاچو متانا اباتوا معناتنو ሶስት አራት የሴት ልጆች አሉት። ሚስቱ እሱ ስድስት ናቸው። ምግብ ይዘው መጣ። ምግቡ ቀረበውና ሚስቱና ልጆቹ በሙሉ እጃቸው እንትን አድርጎ ለመብላት ጀመሩ። አማ ረባዓት አልዓደውያ አበት አልበላም አለች። ለምን አላት? አኻፉ ምን አን የኩነ ሐራመን፣ አንተ ዛሬ ደስ አላልከኝም የምታመጣው ርዝቅ የምታመጣው ገንዘብ እኔ እንጃ እኔ እጠረጥርሃለሁ አባቴ፣ ሐራም ከሆነ ባክህ ሐራም አታብላን አለችው። ቃለት ለሁ ሊአቢሃ ያ አበቲ ለስቱ አጅዓሉከ ፊ ሕል ዓፉ አልልህም ኢዛ አጥዓምተና ምን ሐራም፣ በማንኛውም እንትን ብትመታኝ ብትሰድበኝ የፈለግከውን አርግ ልጅህ ነኝ حرام كابلهن جن اني عفو عليهم. فقال لها والدها خوفا فر هنا باتوا ما منالت ارايت يا بني يا ربعه العدويه ارايت ان لم نجد الا حراما حلال كطهس يمبلوا حرام بتشك هوني بحرام كمطهس تبي. فقالت نصبر في الدنيا على الجوع خيرا من أن نصبر في الآخرة إلى النار. تمام، نصبر في الدنيا على الجوع خيرا من أن نصبر في الآخرة في النار. بجهنم قبته صبر يلم عن تشلم يا هون رابقن بصبر نكلك الولن من جنو عندي تنش دابو ትንሽ ቀዝቃዛ ውሃ ከጨመርክላት እኮ ሆድ ትታገሳለች፣ ሆዳችን ይታገሳል። የአኼራ ጀሀነብ ግን አንችለውም ባክ አባት ያለችው። ወካነት ተቁል ያ ረቢ ትላል ነበር፣ አቱሕሪቁ ቢናር ቀልበን ዩሒቡክ። ብቻ ሆና እኮ ነው ያ ረብ የወደደህ ቀልብ የወደደህ ልብ በእሳት ልታቃጥለው ነው። ወሊሳነን የዝኩሩከ ለይለ ነሃር ሌትና ቀን سبحان الله سبحان الله سيد يمي ولو ملاس بأسات لتاكات لونه. وعبدا يخشاك يمي فرح باريا لسواكنا مسات لسواكنا متناقرو انديت يفرح لب انتن سياستاوس يمي ولو يمي عدر ملاس يانت باريا بأسات لتاكات لونه رقيتا يتارقوم يارش دعا تارق نبر. ረብዓት አልዓደውያ ካለችው ቃላት እስቲ አንዳንድ ሁለት ሶስት ስላሰማችሁ ወንድሞች፣ ምን አለች? ሀተፈ ረጅሉ ምን አልዑባድ ፊ መጅልስ ራብዓ፣ ራብዓ ባለችበት ቦታ አንዱ ጮሆ ተናገረ። አላሁመ እርዳ አኒ አላሁመ እርዳ አኒ አለ። አላህ ያ ረቢ ውደደኝ፣ የሰራሁበት ሁሉ ውደደው ብሎ ዱዓ አደረገ። قالت رابعة: لو رضيت عن الله لرضي عنك. وسدنا إن كابل موسدنا إن كان ونجي موسد بتشات تفلق أنت يمي ودو سراك هذا الرك الله يودها الإنجي انديت يمي ودو نقر كلا هذا الرك انديت يودها. قال: وكيف أرضى عن الله انديت الله اللي ودد على بلوت عيقات. فقالت: يوم تسر بالنقمة سرورك بالنعمة لأن كليهما من عند الله. انجدي من قد لنقرهاو نعمة سيساته عندما تدستو بلاء سياور دبه الله كتدستك أنت الله نودها السم يودها المكنياتهم هلتهم كالله ناتشوالج نعمة سيساته تدست الله بلاء سياور دبه يمتقوطا يمتازن كهونه قنا الله يمودبه الله يمياسودد النقر على دركم. لابد أن تسر بالنقمة أو بالبلاء بلاء كورد به لك نعمة سيساته عندما تدسته مدسته لبه لأنه كل من عند الله. هذا من الإيمان الستة تقال لك شو أن تؤمن بالله واليوم الآخر وكتبه ورسوله ينزل بلن والقدر خيره وشره من الله تعالى يهن تلك إيمان عندما سوسنه سلزي على شو نعمة سيورد تدسته له نقمة سيورد ويمدمو بلاء سيورد بيمتقوطا كهنا جنا أنت الله يسودد نقر على درك مالتشو. طيب سئلت رابعة العدوية عندك أن سوشت أي أكوان متى يكون العبد راضيا عند سو دستنيا هنا الله يمود مكانو. فقالت: إذا سرته المصيبة إذا سرته المصيبة كما سرته النعمة. مصيبة نعمة عندما يسدسته يا بلاء دمو إم يسدسته كهوني الزهلاي تروسه مهونون تاك ألهالو. طيب وعن جعفر ابن سليمان قال: سمعت رابعة العدوية تقول لسفيان الثوري. سفيان الثوري ما أنه تاك ألهالو تستوصل لك يا سفيان الثوري تاريخ بدب بارغي ندوهانو يا تطهوات شوان دموش تستوصل لك سفيان الثوري السو متو يسون ريسا تشكمو سيهدو سووش يعني سمايو تشألمكو انديت يالو وفوش بمولو انسافو بسماي جنازاو نشنيو نبر وفوش انكوان سو توتنا كذبو هلا منا لكو سفيان الثوري وذا رابعة العدوية أبروني نبرو باند قزي سفيان الثوري الحسن البصري انتنو نا منا لكو من علات انصحني علتشو انصحيني يا رابعة مكريني علات. فقالت: إنما أنت أيام أنتكو كأنتشو كونا هانتي أنتوا كونو كأنتشنا هانتي إنما أنت أيام معدودة فإذا ذهب يوم ذهب بعضك. عندك أنك هيدي كإدميه عندك أن هيدي سلزي أنتم عندك أن ودفيت هيدي هال أنتكو يميكوطرك أنت كأنوشن كونة قباتشو بامارني عند موش أهون لمسالي مسالي استاشو بنت محمد إدميش 3 آمد كونة يتس أفلش إدمي 8 آمد كونة سنت كرش 5 آمد أدلم إشي عندك أن سيهد 5 آمدوك أنسي ولتنيا كان سيهد 5 آمدوك أنسي عندنا سيهد 5 آمدوك أنسي 4 3 5 تجرس أهون إنان أنتكو على شو يا سفيان يك أنوش كمتشت كونه كأنو تكماشتو لانت تسطنا إذا ذهب يوم عندك أن كهيدي كسوغا أنت عندك أن ودى أخيراك أربحال ويوشك إذا ذهب البعض أن يذهب الكل وأنت تعلم فعمل عندنا قر تنشك قدلو بجرشاوك هلو لتفانونا تروس راسرا كأنوشوني يتأبك يكوتر كهيدا لتشو. كان سفيان الثوري سفيان الثوري من ينبرالو الإمام العظيم الزاهد العالم المحدث كان يقول: مروا بنا بهذه المؤدبة. يتش مؤدبة هنا الشرابعة العدوية استي ودسوان هدنا استي كزكزي بلن لباتشني تركس استي ودسان هدي لان لا أرتاح نفسي إلا بها. ني لبين مرقا مرقا قانو بتأم أمنا إن أفويتها ما جنيو يسوان قالت سسمانو بلو سوتشون يزود ربعة الأحدو يا هيد نبر. ومرة جاء رجال عندك عندهم أمس سدس وندوش سوتش تسبسبو ود ربعة الأحدو يا قبو ودخلوا عليها كذا كسواقة تنقاقروا بعد قليل خرجوا تنش كويتو كبيتو وتوهيدو مالتنو. فقالت رابعة العدوية لخادمتها لزال السواس الراتنية منها لتش يا خادمة رجت نعم إذا جاء هؤلاء تملكتش النزي أمس سوش بدن بإياتشو إذا جاء هؤلاء الرجال لا تدخليهم إلي ندت تسكبياتشو بيتي لأنني رأيتهم يحبون الدنيا نا كان نقاقراتشو الدنيا اندمي ودو سلاو وكواتشو ينين أخيرا ندافر سبين باكش النزي سيمت ود بيتي ندت تسكبيا لتشت. أراد تملكته قدي هون الحسن البصري. من هو حسن البصري؟ لقمان هذه الأمة. من هو حسن البصري؟ تلقوا عالم تلقوا زاهد تلقوا بقى بتقام تلك عالم يهونو. أراد الحسن البصري أن يتزوجها لياقبات فلقي حسن البصري. حسن البصري ما أنه متنافقو واندموج مرتي هونو انتنونو تابعين دزي لا قباشالات فرفضت انبيالتش بل ولم تتزوج احدا ابدا حتى ماتت. حتى ابو سلمان الهاشمي مليونير انبيالتش يه بالدنيا مسفريا كهيدن يه بتام هبتامو انبيالتش باخرا دمو الزاهد العالم التقي النقي الورع حسن البصري مقتول يا قباش لا قباش سلات لا قالتشو ستا قبا منم وند ساينكات كزي هالدنيا هيدش مالتنو. وليس عدم الزواج علامة الزهد قن على ما قبات مالتكو تقرونو مالت هذا اللم لا بل الزواج أفضل عند سو ما قبات اللبت لأن النبي صلى الله عليه وسلم تزوج وأصحابه تزوجوا وبنات النبي صلى الله عليه وسلم تزوجنا وزوجات النبي صلى الله عليه وسلم تزوجنا أن على ما قبات يعني زهد نو تقوى نو ولا الله مياك أربه نو أي بالم بل هو خلاف السنة. لكن رأت نفسها يعني بلا قباي الشالنيال مكنياتهم با قبا يهني هني درس بني البلاء السوارة سوان تاك ألج ستا قبا موتج. لكن رابعة العدوية اختارت ذلك ورأت أنها إذا تزوجت فسد حياتها كقبه ينهي وتبلا شالبلا سلام من الشبت ستا قبا موتج وهي في ذلك حرة بزيد موت تاقبا لش تاقبا من نسانج قنية من مرته بالتاقبا نبر طورو. طيب وجاء رجل بأربعمائة درهم أردت متو درهم يزو متى أردت متو بر مالتنو وقال لها خذي إنكي على تمكنياتو مسكين نشبلونو إنكي هذا تقوي به يهين لم تفلقيو كألبنا لبيت منامنا درقيو إنكي قنزب لو ستات. فردته قنزبه زيته ملسالتشو وقال هذه الدنيا لم أطلبها ممن يملكها الدنيا كبالبيت وام ألتأيأكوتم بالبيت وام أنه واندموش الله الدنيا يهجنزا بيها الدنيا كمي ملكو كبالبيت ونكوان ألتألبكوتم فكيف أطلبها ممن لا يملكها. انديت أنت يا الله جنزبنه جنزبه يا الله جنزبنه هلتاتشم يمي ملكاتشونا بالبيتاتش هلتاتشم بالبيت الله كسوام كسوم ستعين بي أعلم منكم يعني كان زهدها فوق الحدود دنبرو يتأسى زهد نبرت دنيا تلاتشا دنبرو يتأسى نبرت أتفلقم يزاري مقب كاقنيتش نقسات تبلا بالتول قد يلاتن وكان تحي الليل كله بالصلاة والدعاء ሌሊቱን በሙሉ ዱዓ እና ሰላት ስታደርግ ታድር ነበር። በዚህ ረብዓተል አደውያ የታወቀች ነች። አስለን ራብዓ ብሎ አንድ ምላስ ሲጠቀስ ዙህድ ከሱ ጋር ቀጥሎ ይመጣል። ሙምኪን ዋሕድ የቁል هذا خلاف السنة هي እዚህ ላይ ተመልከቱ ወንድሞች ልብ በሉ አሁን የምናገረው ረብዓተል አደውያ የነበረችው ሁኔታ እኮ ከሱና ውጭ ነው خلاف السنة ነው ብሎ የጣን في ረብዓተል አደውያ ረብዓተል አደውያ ለማቋሸሽ ይጀምራል። አንዳንድ ጃሂሎች አሉ ምንድነው ረብዓተል አደውያ ደግሞ ሱፊያ ዛህዳ ዝም ብላ በቃ ከዱንያ ወጣችሁ የነቢያችን ስና የማትከተለው ነቢያችን አገቡ ነቢያችን ይተኙ ነበር ይሰግዱ ነበር እሷ ግን እንደዚህ ብሎ ይወርድባታል። እንግዲህ نقول له يزي عن السو من لو الله مثلا توقف قم دنبر هنا تتاس هذه من السلف بمجمر ما انها انت رابعه العدويه من السلف الصالح وده قلته سلف كم يبالو سلف من مالتنا إنيان يالله درو بالنزا بسوست متو آمت ينبرو نبياتشن يالو تنقر لنقرات جنين هذه من السلف الصالح كان في خير كانت في خير قرون الله نبياتشن صلى الله عليه وسلم سوست كفل زمونوش قرو كفل زمونوش نو بلو يتقسوات شو سوست متو آمتنا شو كما قال النبي صلى الله عليه وسلم أفضل قرن قرني በጣም በጣም የተመረጠ ክፍለ ዘመን እኔ ያለሁበት 100 አመት ነው አሉ። ثم الذي يليه ከኔ በኋላ 100 አመት ሁለተኛው 100 አመት ደግሞ ጥሩ ናቸው። ثم الذي يليه የሚመጣው ሶስተኛው ከ3 አመት በኋላ ደግሞ ከ300 አመት በኋላ ጥሩ ነው ብለው 300 አመት ጠቀሱ ነቢያችን። ذكر النبي 300 سنه هي احسن قرن የተመረጡ ክፍለ ዘመን 300 ከነቢያችን ጋር 3 ከነቢያችን ቀጥሎ 300 አመት እሷ የነበረችው ከ135 አመት በኋላ ነበረች። እሷ እንግዲህ ነቢያችን አህሰን ቀርን አህሰን الناس ብሎ የሰየሟቸው ከነሱ አንዱ ነበረች። ورابعه العدويه كانت في القرن الثاني توفيت في سنه 135 هجريه من انت انت من تكون الله انت انت انت من من ረብዓተ ልዓደውያ እንደዚህ ነበረ ሸ ምትለው አንተ ማነህ? حتى تعيب من وهبت نفسها كله لله ሰውነቷ ጭንቅላጧ ገንዘቧ ንብረቷ ሁሉ ለአላህ የሰጠችው ሴት በሷ የምትነጋገረው እስቲ አንተ ማነህ ብለን እንጠይቀ كلما نقول ስለሷ መናገር ካለብን ምንድነው ምንለው مثلها كان من الرجال كثير እንደሷ ዙሁድ የነበራቸው ብዙ ወንዶች ነበሩ። ራአው نقول ራአው الذي يصلح لهم ያንዳንዱ ሰው እኮ ራሱ ያቃል ያንዳንዱ ሰው ራሱ ያቃል። በትግርኛ አንድ ምሳሌ አለ ሐጓብ መደቀስ ይፈልጥ ይብሉ ሐጓብ ሲ ባሉ በራሱ መደቀስ ያቃል ምን ማለት ነው? ይህን በጀርባው እንትን ያለው ሻኛ ያለው ሰው አለ አይደል? ሻኛ ነው የሚባለው እኛ መንጉዳን ለዋለን በትግርኛ። በ ይሄን አባጣ ያለህ በእንትኑ ምንድነው በአማርኛ ጎባጣ አይደለም ወንድም። በጀርባው ሻኛ የሚመስለው ሻኛ ነው የሚባለው አለ እና በጀርባው ሻኛ ያለው ሰው እንዴት እንደሚተኛ እሱ ራሱ ያቃል። በቀኝተኛ አትበለው በግራተኛ አትበለው በጀርባተኛ አትበለው በሆድተኛ አትበለው እሱ ነው የሚያቀው። እንዴት ራሃ የሚያገኘው እሱ ነው የሚያቀው አይደለም እንዴ ወንድሞች? ይሄን ቻኛ ያለው ሰው አንተ እንዴት እንደዚህ ተኛ ትለዋለህ? እሱ ብቻ ነው የሚያቀው። እሺ በዚህ በጭኑ ቁስል ያለው እንዴት እንደሚተኛ አንተ አትምከረው እሱ ራሱ ያቃል። اذا نقول ان زي زهاد يتبالو سوتش ان ربعه العدويه ان السواي مسلو بزهد ينبروا سوتش يعلمون ماذا يصلح لهم كالله قال لاچو غنيت من سيادرغو نو طور يميهونو الناس ياقالو سلازي مندنو منلو نقول صحيح ربعه العدويه ينبرتشو هنيتا نعم خلاف الأولى نو يعني مهون يلبت ليلا نبر قن يتمرت أنقر ليلا نبر يبلت أنبر ليلا نبر لمسالة ما قبات نبر ربات شيرك أولا منامن ليلتهم بمولو مسجد نبر رباتهم لأن سنة النبي صلى الله عليه وسلم أن تختلط بالناس مجمرة كسو تليتا منور النبر رباتهم وأن مبلات اللبات متقطعات اللبات ماقبات اللبات متنيات اللبات مسجد اللبات مصوم اللبات مفطر اللبات تمام. والله سبحانه وتعالى يعني من سنته أن نعمر المجتمع حزبون كسو حزبو قاتك الاكلن طرم مطفوم كنسو موسد نو الله هالن وندعو باختلاط ندعو الناس كنسو يتقلاقلن طرم مطفوم مقمس ياللبن سوشنن هذا هو الافضل يمي مرطوي هنا لكن رأت رابعة قن لراسوا يمرطتشو الذي يصلح لها ما كانت عليه ينبرتش بت هنيتا يهنو لن يمهنو بلا مرتش فلا نعيبها مدفوع درقا بلن أنك وشو الناس أنساتم خلاص يا شيخ يعني لسوا مهن نقر السوا مرتشو نقرنو حرام هذا الآلاء درقتشم زنا لا درقتشم يسو قنزب على البلاتشم من دون هذا الرقتشو يتمرت أنقر تتا يالتمرت أنقر موسدوا يميا السدباتنا يميا قوشات نقر هذا اللم ونقول من منا الذي يعيبها كنيا بتلي كنيا بزي سنشري اللنا وبزي زمن من نو ربعة العدوية كومنت سأتم يا قوششات ونحن الذين نقوم لصلاة الفجر بثقل النفس إنيا لصلاة الفجر لصلاة الفجر بس انت تشقر يتنسان عندان دو تشنم صلاة الفجر يما يسجد عندان دو دومو بتقام بكبدت يتنسى بيتو يمي سجد الله يرحمه بتشانه وبمسجد يمي سجده اندزي اين تسو هونن ليليتون بمولو يم تسجدنا امتون بمولو يم تسعوم انيا كومنت المسات سلسوا مانن وبعدنا لم يختم القرآن عندان دو هلو بان دور عند جزء ما يقرأ سواش هلو وهي كانت تختم القرآن ربما في ليلتين سواء ممكن بهولت ليلة القرآن تختم نبر من هانتي سل رابعة العدوية متناقروا فأحسن لا نتطاول ونتنو ملاساتشن سبسب بارغن سلسوا مطفوء لمن ناقر بزو سواش هلو من ناقروا ايش دمو صوفية ايش دمو مبتدعة إلى هلو أيهات يتسأفو سلسوا تاريك ترو ترو هنا وسدنا الحسن الظن بها أحسن سلسوا ترو من ناقر الشالان لكن يجنا سونو يجنا سونا شاتبل يجهنا سونا شاتبل أنت فراجع للهم أنت دانيا للهم الله نمي السباتنا إذن لا نتطاول على مثل رابعة العدوية ولا نحمل أنفسنا بالذنوب نقلكو الله زنداسكما كل سلسوا يتبالا وطفو نقر لتمر لسونه فلربما هي الآن يهما جرشا ملو كباد قال للوندموش ربما من البات لهوني متشلال هي الآن أنتي متنقرو زيهونا سلسوا متنقرو هي الآن تسبح في أنهار الجنة وأنت تعيبها زيهونا سلسوا مطفو متنقرو من البات السوا بجنة واستقبتا هي مع الصديقين والشهداء والصالحين لتهان تشلا تشلا من دون دموج تشلا لج نياد اللي من منا وكهني ثوا سلزي بزونا قر من نقر عيس في اللقم سلسوا تارك وق طرو طرو نوسد مطفو مطفو نتو كذا هلا السوا اللي شو نقر عليه سلسوا بزونا قر يتناقر ثال يسوع سد توفيت بالقدس أهون جرسالم يعلبت بوتا الزان ينتنو يموتتشو وقبرها شرقية بالطور جبل طور يميبالو تلك تراراو بزانو بزات أقبنو يتكبرتشو عاشت 80 سنة 80 عامت تكمتتش بزيها الدنيا وتوفيت سنة 80 و100 متو 80 هجرية كزيه ألم بموت تليتا هيدتش رابعة العدوية نعم ህይወቷ በሙሉ ሱና መሆን ነበረበት እንላለን። የተመረጠ ከሱና ጋር ብትያይዘው ጥሩ ነበር ማለት ታገባለች፣ ትተኛለች፣ ሰግዳለች፣ ጾማለች፣ ተፈጥራለች፣ ከሰው ጋር ተቀላቀላ ታስተምራለች፣ እንደዚህ ነበር የሚመረጠው። ላኪን ለራስዋ የመረጠችው ህይወት አሁን እኛ ማቆሸሽ የለብንም። ከከፈንዋ ጋር የእሷን ስራ ተጠቅልሎ ሄደዋል። ነስአሉ ለሀ አራሕማ ወነስአሉ ለሀ አልጀና ወነስአሉ ለሀ አልመግፊራ ወነስአሉ ለሀ አን ዩነውረ ቀብርሃ ወየርሐምሃ ፈነቁሉ አላሁመ ርሐምሃ ወዓፊሃ ወዕፉ ዐንሃ واغسلها بالماء والثلج والبرد ونقها من الخطايا كما ينقى الثوب الأبيض من الدنس اللهم نور في قبرها اللهم يا ربي إن كانت محسنة فزيد في إحسانها وإن كانت مسيئة فتجاوز عنها هي آمتك يا رب العالمين. إذن السوا طرو طرو يسراتشو سرا السون دي السران الله لما لالن السوا يسراتشو خلاف السنة هنا ودمو الله كسون دي كلكلن لمنالن. لكن رابعة العدوية يتوق أتشو بزهد، يتوق أتشو بعبادة، يتوق أتشو بذكر أن نسهت يعني تسدت يالج كمحرمات يراك ست نبرج بيه يا رابعة العدوية. አይሰማም አይሰማም እንደ ወንድሞች እሺ على كل حال የኔ المحاضره دي ይጠቃልላል ማይክ ለናንተ والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين እና ከዚህ ሁሉ ነገር እኛ ማወቅ ያለብን መረዳት ያለብን ስለአለፉ ሰዎች ስለቅድማቶቻችን ስለአባቶቻችን ስለተላዩ ሰዎች ብዙ ወንድሞች ሸህ ገሌ እንዲናቸው ገሌ እንዲናቸው ገሌ እንዲናቸው ከዛ ውስጥ አንግባ ወንድሞች። እነሱ የሰሩትን ሰርተው ሄደው እኔ ስለወደድኩት አንድን ሰው ሰማይ ቢሰቅለው ከአላሁ ተዓላ ዘንድ ተወዳጅነት ከሌለው ምን ይጠቅመዋል? እኔ ስለጠላሁት አንድን ሰው ባቋሽሸው ረሱል አለይሂ ሰላቱ ወሰላም ነው ይሄው እንደምታውቁ ሰዎች ብዙ ነገር እየሰሩ ነው አይደለም እንዴ? ስለጠሉ ግን ያ ሰው እነዚህ ሰዎች ስለጠሉ ነብዩን ስለጠሏቸው ከአላህ ዘንድ ነብዩ ተጠሉ ማለት ነው? እና ያለፉ ሰዎችን ታሪክ ዝም ብለን ገሌ እንዲህ ነው ገሌ እንዲህ ነው የሞቱ ሰዎችን ወደዚያ ሄደን እኛ ብዙ ነገር ከማለት ይልቅ ልክ ሱረቱ በቀራ ውስጥ አላህ እንደነገረን ቲልካ ኡመቱን ቀድ ኸለት ለሃ ማ ከሰበት ወዓለይኩም ማ ከሰብቱም ወላ ተስአሉነ አማ ካኑ ያዕመሉን። እነሱ ስለሰሩ ስራ አንጠየቅም ወንድሞቼ። ስለዚህ ያለፉ ሰዎችን እንዲህ ነው ብሎ ማውራት ምንም በነፊት የምናገኝበት ነገር የለንም። የሱሐቦችን ታሪክ የትላልቆችን ሰዎች ታሪክ አውቀን ምን ሰሩ ብለን መጥፎ የሚሰሩ ከሆነ ከዚያ ከመጥፎ ስራቸው ተቆጥበን እንድንጠነቀቅ ነው ቁርአን የሚነግረን። የነ ዓድ የነ ሰሙድ የሹዓይብ ቀውም የእንትና ቀውም እያለ የሚነግረን እነሱ የሰሩትን ሰርተን ለጥፋት እንዳንጋለጥ ነው። ጥሩ ጥሩ ሰሪዎ ሰሮችን ደግሞ የሱሐቦችን ታሪክ ታወቅን ደግሞ የነሱን እንደነሱ ሆነን ለማን ፈለተናፈስ ለሙተናፊሱን ምላን ቁርአን ይሄን የጀነት ኒዕማ እንደነሱ ለመሆን መቅረብ እንደ አትሊስት ደረጃው እዚያ መድረን እንኳን ባንችል እንደነሱ መሆን መሞከር መቻል ነው አለብን እንጂ የሞቱ ሰዎችን ዝም ብሎ እንዲህ ነው እንዲህ ነው ያለው ቁጭ ብለ ለሊቱን በሙሉ ማመጎሱ ላይ መስቀሉ ላይ ማረጉ ለኛ አንድም በነፊት የሚሰጠን ነገር አለ የለም። እና ኡስታዝ እንዳሉት አሁን ስለ ራቢያ ተላውጂ አንዳንዶቹ እንግዲህ ስለ ጀሃነም ሩሱሎች አንቢያዎች ሲዲቆች የሚጨነቁለት አቡበክር ሲዲቅ የዚህ ኡማ ከረሱል አለይሂ ሰላቱ ወሰላም በኋላ ነብይ የለም እንጂ ባንደኛ ደረጃ የዚህ ኡማ የረሱል አለይሂ ኡማ ቢመዘን አቡበክር ሲዲቅ ማን ዲሳይድ ቢሆን ይመዝናል የተባለው ሰው ምንድነው ይላሉ የሚሉት ዑለማው ሲናገሩ ምን ሰማ ማለት ነው። አንድ ግዴ ጀነት ገብቶ አንድ ግዴ ውጪ ቢሆን ላአመኑ መክረላህ ይላሉ። እንዴ አላህ ምን ያመጣብኛም በየመጨነቁና ይጨነቃል ማለት ያወቀን ጨነቀው እንደሚሉት ማለት ነው። እኛ ግን ስለሰው ገሌ እንዲህ ነው ገሌ እንዲህ ነው ያን ከማውራት ራሳችንን አንስቲ መጀመሪያ ከዚህ ሁሉ ልንጸዳ ምን ይችላል ከጅልና سنላቀቅ ብቻ ነው። ቁርአን ስንከተልና የረሱል አለይሂ ሰላቱ ወሰላም ሐዲሶች ስናውቅ ነው የሞቱ ሰዎችን ወደዚያ 100 ዓመት የሞተውን 200 ዓመት የሞተውን ቁጭ ብለን የሱ ታሪክ ማውራት መጥፎ ነው ጥሩ ነው እያልን ከማውራት ይልቅ እስቲ ራሳችንን እንማር። ከዚህ ሁሉ ነገር የምንጠራው ስለም ስንማር ብቻ ነው፣ ዒልም ሲኖረን ብቻ ነው። ወላሂ የዒልም ጉዳይ በጣም ወሳኝ ነገር ነው። እንደ ጅህልና ያለ ትልቅ በሽታ የለም እንጂ አሁን ኡስታዝ እንዳሉት ብዙ ሰዎች እኔ ራሴ ያለኝ ሰው አለ በዚሁ አንደበት ራጅዓተል አደውያ እኮ አላህን የምትገዛው ጀነት እንዳያስገባት ብላ አይደለም፣ ጀሃነምን ፈርታም አይደለም። እሱ ውደታ ብቻ ነው። በትፈልግ ጀሃነም አስገባኝ፣ በትፈልግ ጀነት አስገባኝ ብላለች አለ። ኸሊሉ ረሕማን ኢብራሂም ዓለይሂ ሰላም ወላ ትኽዝኒ የውመ ዩብዓሱን የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተ ላሃ ቢቀልብን ሰሊም እያሉ የሚጨነቁበትን ቀን እንደው አንድ ተራ ሰው ብድግ ብሎ ጀነት ብትፈልግ አስገባኝ፣ ብትፈልግ ጀሃነም አስገባኝ የሚል እንደው ሰምታችሁ ታውቃላችሁ? እንደዚህ አይነት እንደው የማይጠቅም መጽሐፍ በሂንድ በምናምን የተጻፉ ዝም ብሎ በአንድ ማንነቱ ያልታወቀ ሰው የጻፉትን መጽሐፍ ተራ ማንበብ መጥፎ መሆኑን የምናውቀው እኛ ሶሒህ የሆነውን ሐዲስና ሶሒህ የሆነው ቁርአን ስንማር ብቻ ነው እንጂ ዝም ብሎ አንዱ ተለቅልቆ አረብኛ ስለሆነ ብቻ ከየት እንደመጣ ያልታወቀ መጽሐፍ እያነበነብነ ዝም ብለን እንዲያንጠፋ እኛ ራሳችን ከዑለማዎች ጠጋ ብለን ከተማርን ጠቃሚና ጎጁን ለይተን ማወቅ እንችላለን። ብዙ ሰዎች አሉ በዚህ አሁን ኡስታዝ እንዳሉት የማይጠቅም ነገር ዛፍ ላይ ተንጠልጥላ እንዲህ ዚክር አደረገች እንዲህ አደረገች ምን ያደርግልናል እኛ? እና ኢንሻአላህ ለዚህ ሁሉ መፍትሁ መድኃኒቱ ምንድን ነው? እኛ ራሳችንን ቁ አንፍሰኩም ወአህሊኩም፣ መጀመሪያ ራሳችንን እስቲ የምናውቀው ደግሞ ምንድን ነው? በዕልም ነው። ያለ ዕልም የሚሰራ ነገር ወንድሞች 95% ከንቱ ነው፣ ወዳቅ ነው፣ ተቀባይነት የለውም። ዕልም ወሳኝ ነው። እንደው በድሪም አይደለም ዒልም እኔ ሼህ ገሌ ልጅ ነኝ በማለት የገሌ ልጅ ነኝ በማለት የገሌ ልጅ አባቱ ዶክተር ቢሆን ስፔሻሊስት ቢሆን ቁጭ ብሎ አንድ ሰው ስለ አባቱ የኔ አባት እኮ ስፔሻሊስት ነው እንዲህ ያደርግ ሰንሰቲቭ የሆኑ ቦታዎችን ሰርጀሪ ያደርግ ነበረ እንዲህ ያደርግ ነበረ፣ እሱ ሰርጀሪ ማድረግ ይችላል፣ ዶክተር መሆን ይችላል። አንድ ሰው ደግሞ የሼህ ገሌ ልጅ ነኝ የገሌ ልጅ ነኝ የገሌ ልጅ ነኝ ስላለ ቁጭ ብሎ እሱ ካልተማረ ቁርአንን ካላነበበ አባቴ ዓሊም ነበረ አባቴ እንዲህ ነበሩ ቢል ዓሊም መሆን ይችላል? አይሆንም። ዒልም ከስብይ ነው። በርከክ ብሎ ካልተማርከው አባቴ እንዲህ ነበር እንዲህ ነበርክ ስላለ የነብይ ልብ ትሆን በመማር በዕልም በከስብ ዝም ብሎ በድሪም የሚመጣ ነገር አይደለም። ተምረን ነው ካልተማርነው በስተቀር ዕልም ዝም ብሎ የገሌ ልጅ ነኝ በማለት አይመጣም። አባቱ ዶክተር ስለሆነ ልጁ ዶክተር አይሆን፣ ግን እንደ አባቱ ሌት ተቀን አጥንቶ ሀይ ስኩል ጨርሶ እንዴት ልክ አባቱ በሄደበት መንገድ ከሄደ ዶክተር መሆን ይችላል። እኛም አሁን ዝም ብለን ብዙ ወንድሞች ይሄን እምለው ወላሂ ብዙ ወንድሞች ስላሉ እኔ ዒልም አለኝ ለማለት አይደለም፣ እኔ ተቀይ ነኝ ለማለት አይደለም፣ ግን እንመቀየር እንቀየር ነው የምለው። እኔ ብዙ ወንድሞች ስላሉ ነው 10 ዓመት 20 ዓመት የማውቃቸው ወንድሞች አልሃኩሞ ብትላቸው እስካሁን ድረስ ምንም አያውቁም። ሹሩጡ ሶላት አያውቁም፣ አርካኑ ሶየ ምንድን ነው አያውቁም። ብቻ ቁጭ ብለው ዝም ብለው ምንድን ነው የሚያወሩት? ሼህ ገሌ እንዲነበሩ እንዲነበሩ እንዲነበሩ ዋት ዘ በነፊት ፈዛ እና ኢንሻአላህ ተውግደላችሁም እንማር ነው የምላችሁ። የሰው ቂሷ ታሪክ ማውራት ወላሂ ምንም አይጠቅምም። የአባትህን ታሪክ ብታወራ ምን ይጠቅማል? እንኳን የሌላ ሰው። እና ኢንሻአላህ ተውግደላችሁም ይሄ ነገር ማወቅ መጥፎና ደህናውን ለይተን የምናውቀው እኛ ቁርአን ካወቅ ነው። ቁርአን ያወቀ ሰው ሊታለል ይችላል? በፍጹም አይታለልም። አንዱ ዝም ብሎ ያልሆነ ቂሷ አምቶ ቢነግርህ ታሪክ ቢነግርህ ቁርአን ካወቅ አትታለልም። ግን ቁርአንን ካላወቅን የረሱል ዓለይሂ ሰላም ሐዲስን ካላወቅን ያገኘነውን መጽሐፍ ሁላ ልክ ነው ብለን ዝም ብለን ራቢዓተል አውልያ እኮ ብትፈልግ ጀህነም አስገባኝ ብትፈልግ ጀነት አስገባኝ ብላለች እያልክ በዚሁ ዝም ብለህ በዚሁ ህይወትን ታሳልፋለህ ማለት ነው። እና ኢንሻአላህ ለዚህ ሁሉ መፍትሄው ዒልም ነው። ስለዚህ ዒልም እንማር። እንግዲህ እድሉ አለን፣ ማጣፊያው ሳያጥርብን መውት ሳይቀድመን እርጅዑኒ ለዓሊ አዕመሉ ሷሊሐን ፊማ ተረክት ከማለታችን በፊት እንማር ነው የምላችሁ እህቶች ወንድሞች። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። جزاكم الله خير الجزاء أستاذ أبو محمد، ربنا يجعله في ميزان حسناتك. اللهم علمنا ما جهلنا وذكرنا ما نسينا وانفعنا بما علمتنا، اللهم اجعلنا من الذين يستمعون القول فيتبعون أحسنه. አንዳንድ ኮመንቶች ወይም ከዛሬ የተማርናቸው ነገሮች የመጀመሪያው ነጥብ የሚሆነው ወንድማችን አሁን እንደገለጸው ኡስታዝ ሁሴን የዕልም አስፈላጊነትና ከየት ነው የምናገኘው የሚለው ነው። እንግዲህ ይህን ዲን በእውቀት የተመሰረተ ነው። በእውቀት ስንመራ ብቻ ነው ወደ ትክክለኛው መንገድ ይዘን አላህን በሚገባ ልናመልከው የምንችል ማለት ነው። ስለዚህ የዕልም አስፈላጊነት በጣም በጣም በጣም ትልቅ ነው። ለዚህም ጥረት ማድረግ አለብን። አንዳንድ ሰፋዎች እንደሚሉት ይህ ዲን ማለት እውቀት ነው እና ይህን እውቀትህን ከማን እንደምታገኘው ማወቅ አለብህ ነው። ስለዚህ እነኚህ ዕልም የሚሰጡን ሰዎች ወይም እኛ ዕልም ከነሱ የምንወስደው ነገር በትክክል የተመሩና በአህል ሱና ወልጀማዓ በጥሩ ዓቂዳ በጥሩ ተውሂድ የተማሩ ከሆነ ለእኛንም በትክክል እውቀታቸውን ለማሳለፍ እና በትክክል ለመምራት ብቃት አላቸው ማለት ነው። እኛም ኢንሻአላህ ከነሱ ተምረን ትክክለኛውን ስራ እንሰራለን ማለት ነው። አሁን እስታዛችን እንደሚያደርጉት ያለ አላህ ይጨምርላቸው። ካልሆነ አንዳንድ እውቀት ተብሎ ምንም መሰረት የሌለው ምንም ከቁርአንም አልተወሰደም ከሐዲስም አልተወሰደም ብቻ በፌርቴል ወይም ደግሞ በሌጀንድ እንደምንለው ይሄ አፈታሪክ የተሞላ ብቻ ነው የሚያስተምሩት ወይም ደግሞ እሱ የበዛበት ነው። ሐዲሱ ደዒፍ ነው መውዱዕ ነው ምንም ሳይለይ ማለት ነው። ከዛ አልፎም የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አቋል ብቻ ሳይሆን ሳሊህ እንደዚህ ነበሩ ወይም ታቢዒን እንደዚህ የተበሩ እየተባለ ብዙ የሚደረግ ነገር አለ። ስለዚህ በዚህ ላይ በጣም መጠንቀቅ አለብን ማለት ነው። ሁሉ የከፋ ደግሞ በተለይ በተለይ አሁን በዚህ ጊዜ የመጣ ከሶሻል ሚዲያዎች በምንማርበት ጊዜ በጣም የበለጠ ጥንቃቄ ያስፈልገናል ማለት ነው። አልሐምዱሊላህ አሁን እውቀታችን ማለት እውቀትን ወደ ቤታችን እየመጣ ነው። እንደዚሁ በፓልቶኩም ይሁን በፌስቡክም ይሁን በዋትሳፕም ይሁን ኦንላይንም ይሁን ግን እነዚህ በምንወስድበት ጊዜ በጣም በጣም በጣም መጠንቀቅ አለበት። እንዲያውም በተለይ ይሄ ዲናችን የተመለከተ ነገር መጀመሪያ ከሸህ ራሱ ብንሰማው ነው ጥሩ። በተለይ በዩቲዩብ አሁን ብዙዎቻችን እንደምናውቀው ስለ ቂሳ ተባለ ወይም የነቢያቶችን ታሪክ ተብሎ የሳሊሖችን ታሪክ ተብሎ ብዙ ነገር ይሰራል። ግን ሱብሃንአላህ በዛ ብዙ ሐራሞችም እየሰራ ነው በግልጽ። ለምሳሌ አሁን የነቢያችን ታሪክ ተብሎ ነቢያቸው በድም በምስል እየታየ የሚሰሯቸው ብዙ የሺዓዎች አሉ። ስለዚህ እኛ የምናገኘው ያለነው ማን ነው የሰራው ማወቅ አለበት። በዛ ላይ በታሪኩን ስንሰወስ ስንገባ ብዙ እስራኤላውያን ብዙ ለፊልሙ ለማሳመር ተብለው ብዙ ነገር የሚጨመሩ አሉ። እንግዲህ እዛ ፊልም ሲያቀርቡ ይሄ ሰሂህ ሐዲስ ነው ከቡኻሪ ከሙስሊም የተወሰደ ነው ይሄ ከቁርአን የተወሰደ ነው እያሉ አይደለም፣ ሁሉንም አንድ ላይ ነው የሚያመጡት ማለት ነው። ስለዚህ እኛ መጀመሪያ ዲን በትክክል ካልተማር ነው በቪዲዮ ብቻ የምንማር ከሆነ በጣም በትልቅ እንትን ነው። በተለይ ስለ ነቢያቶች ታሪክ ስለ ሰሐባ ምንድነው የሳሊሖች ታሪክ በጣም ብዙ ነገር ስላለ ማለት ነው። በዚህ ላይ በጣም ብዙ መጠንቀቅ አለብን። ከተቻለ ከዑለማዎቹ መውሰድ መቻል አለብን ነው። ሁለተኛው የተማርኩት ነገር ምንድነው ለሁሉም የሐቁን መስጠት እንዳለብን ነው። አንድ ሰው ወይም የተወሰኑ ዑለማዎች መሻይኾች የምንላቸው ወይም በዲናችን ያስተምሩናል የምንላቸው የሚገባቸውን መስጠት አለብን። ስለነሱ የምናውቀው ነገር በትክክል በእውነት የተመሰረተ በትክክል ማሳለፍ አለብን እንጂ ሰዎቹ የኛን ሰውን ስለምንደግፈው ሰዎቹ ደግሞ እንዲደግፉት እንዲወዱት ብለን መጨመር የለብንም። ወይም እኛንም ስለማንወዳቸው ስላልወደድናቸው ሰዎች እንዲጠሏቸው ብለው ያሰሩትን ነገር ስራ ማቅረብ የለብንም። አሁን እዚህ እንደሰማው ነው የነበረ ማለት ነው። አንዳንዶቹ ራቢያትን በጣም የሚወዱ እሷን ለመውደድ እሷ እኮ እንደዚህ ነበረች እሷ እኮ በሱብሃንአላህ በጣም የሚገርም ነገር ነው። በትልቅ ታቢዒ ሐሰን አልበስሪ ለሰርግ ተጠይቃ እምቢ ብላለች ብለህ አሁን ምንድን ነው የእሷን ደረጃ ከፍ ያደረጓት ይመስላል? ወይም አንድ ሺህ ሰላት በሌሊት ብለው በቃ እንደዚህ ካለ ሰውን በዚህ ተደንቆ እንዲከተላት ነገር ነው። ሌሎቹ ደግሞ ከሷን ለማራቅ ከእንደዚህ አይነት እንችል ማለት ያልሆነ ነገርን የሚወራ ነገር አለ ማለት ነው። በተለይ በተለይ ይሄ ኦቨር ፕሬዚን የሚባለው ነገር እኛ ለምን ወዳቸው ነገር hatta ለእንትን አይደለም ለታቢዒን ለሰሃባዎች ለሳሊሖች አይደለም ለነቢያትም ራሱ ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ራሱ ራሳቸው ለነቢያ ሰለላሁ ዐለይሂ ወሰለም ራሱ የከለከሉ ማለት ነው። ምን ብለው لا تتروني كما اترتت النصارى عيسى ابن مريم እነዚህ ክርስቲያኖች ወይም የኢሳ ተከታዮች ነሽ የሚሉ ሰዎች እሱን ወደ ላይ እንዳስወጡት ለኔንም እንደዛ አታስወጡኝ ማለት ኦቨር ፕሬዚንግ ማለት ነው። በላቀቱል መድህ ከመልክ በቃ ያለፈ ውዳሴን ማድረግ እና ከነብይነት አንስተ ወደ ኢላህ መውሰድ ነው። ሱብሃንአላህ አዑዙ ቢላሂ ሚነሽሸይጣኒ ረጂም። ስለዚህ እነሱ ነሳራዎች ምን አረጉት? በጣም ከፍ አርገው ለኢሳ እንወደዋለን በማለት የኢላህን እንትን ሰጡት ማለት ነው። እኛ ደግሞ ነቢያችን ሰለላም ይሄን ነገር እንዳናረግ ከልክለውናል ማለት ነው። ግን ነቢያችን ሰለላም በሚሰሩት የነበረ በሚነበራቸው ጾረ ጸባይ በሰሩት እንትን አንወድሳቸው ማለት አይደለም። ሰለላሁ ዐለይሂ ወሰለም በጣም ስራቸውን በጣም እናመሰግናለን። የኛ መሪ ናቸው። ሁሉንም በዚህ አዱንያ ጥሩን ነገር አለ የሚባል እሳቸው ሳይነግሩን አልሄዱም። መጥፋውን አለ የሚባል ከሱን ሳይከለክሉን አልሄዱም። ግን እንደዚህ ሆኖም ግን እኛ የኢላህ እንትን አንሰጣቸው ማለት ነው። ይሄ ለነብይ ነው እንግዲህ ለሄ ለነብይ ከሆነ ለሌሎች ሳሊሖችና ለሌሎች ሳቢዎች የምንላቸው እንዴት ነው ማለት ነው። ሌላው አንድ ነገር መጨረሻ አንድ ነጥብ የምለው ምንድነው እነዚህ እኛ ሳሊሖች የምንላቸው ኢማሞች የምንላቸው ምንድነው ታቢዎች ብለን በጣም የምናከብራቸው ኢንሻአላህ ኢንሻአላህ እነሱ ያን ነገር ማለት ከልክ በላይ አክብራን ከልክ በላይ እንትን የምናረገው በእነሱ ላይ ቆሎ የምናሳየው ከድንበር ያለፈ እንትን የምናሳየው እነሱ ያን ነገር አፕሩቭ ካላረጉት ኢንሻአላህ አላህ Subhanahu Wa Ta'ala በዛ አይዛቸው እንዲያውም የማያውቁት ነገር የነበረ ስለሆነ አላህ ጀዛቸውን ይከፍላቸዋል ማለት ነው። ለምሳሌ ኢሳ አለይሂ ሰላም እንግዲህ ብዙ ክርስቲያኖች ኢላህ ብለው እየተገዙት ነው። ይሄን ግን ኢሳ አለይሂ ሰላም ጭራሽ አልተቀበለውም ብቻ ሳይሆንም እያወገዛቸው ነበር። በትክክል ነገራቸው አና አብዱላህ ብሎ ነው የነገራቸው። እኔ ያላህ ባሪያ ነኝ ያላቸው ማለት ነው። ወይም ለነቢያችን መሐመድ ሰለላም አንዳንድ እንወዳቸዋለን በማለት ለነቢያችን ሰለላም ነው ሞቷል አትበሉ አልሞቱም በሳቸው ጃህ ወይም በሳቸው ፊት ወደ አላህ እንወሰላለን ይያሉ ከልክ የሚያልፉትም ነቢያችን ሰለላም ይሄን ነገር አፕሩቭ አላረጉትም አልተቀበሉትም እያወገዙትም ነበር። በዚህ ግን ይከፍላቸዋል ማለት ነው። ወይም ለሌሎችም ለምሳሌ ሸህ አብዱል ቃድር ጀላኒም ይሁን እቺ ዛሬ እኛ ጋር የነበረች ረቢዓ ለውያትም ይሁን ሰዎች ያላረገችውን ነገር እየወሰዱ ከልክ እንትን የሚዘልሙዋት ያሉ ግን እሱ ለሷ ኢንሻአላህ ደረጃቸዋን ከፍ ሊያረግላት ይችላል። ይሄን ቀደም ኡስታዝም ጠቅሰውታል። ባለፈውም አንድ ሱብሃንአላህ በጣም ትልቅ ሰውዬ ምንድነው አንድ ዓሊም ቁርአን ሱረቱል አንቢያ እየፈሰሩ እያለ የሰማሁት ኢነል ለዚነ ሰበቀት ለሁም ሚነል ሁስና ኡላኢካ አንሃ ሙብዓዱን አላህ ሱብሃነሁ ወተዓላ ለነዛ የከፈሩ ሰዎች እሳቸውና ማለት ሌሎችን የሚያመልኩ ማለት ነው እና ሌሎችን ካላህ በተጨማሪ እንደ ኢላህ የሚያመልኩት አላህ Subhanahu Wa Ta'ala ለነሱ ወደ ጀነት እንዳመስገባቸው እሳቸው ብቻ ሳይሆን የሚገዙትም ያለ ወደ እሳት እንደሚጠላቸው ተቀሰ ማለት ነው። ማለት የሷን ሐሰብ የሷን መቀጣጣያ እንደሚያረጋቸው ግን በመጨረሻ አላህ Subhanahu Wa Ta'ala የተለዩ ሰዎችን አወጣ ይላል። ይቺ ምንድነው ኢነ ለዚነ ሰበቀት ለሁሙል ሚነል ሁስና ኡላኢከ አንሃ ሙብዓዱን እነዛ እኛ ጥሩ የፈለግንላቸው ነገሮች ወይም ጥሩ የወደድንላቸው ነገሮች ብቻ ሲቀሩ ለነሱ መልካም ቃል እኛ የገባንላቸው ከነሱ ነፃ ይሆናሉ ብሎ አላህ Subhanahu Wa Ta'ala ለነዚህ ነፃ አረጋቸው ማለት ነው። እና ዛሬም ኡስታዝ አቡ መሐመድ እንደገለጹት እሷን ኢንሻአላህ ጀነት ትገባለች ብለው ነበር ኡስታዝ። በምን ግን ሰዎችን ስለዘለሟት በዚህ ሰዎችን የዘለሟት እና እሷን በማታቀው እሷን ካላጸደቀችው ነገር እሷን ለኔ በሉልኝ ወይም አድርጉልኝ ባላላቸው ነገር አላህ Subhanahu Wa Ta'ala ከፍ ያደርጋታል ማለት ነው። ስለዚህ እኛ ሁላችን ወላሂ ኢልም ጥሩ ነው ማለት በተለይ ታሪክ ታሪክ የቀደምት እንትን መማር አለብን። ታሪክ የነቢያቶችም ይሁን የሰለፎችም ይሁን የታቢዖችንም ይሁን ግን ሶርሳችን ማወቅ አለብን። ከድንበር ማለፍ የለብንም። ያን ነገር ስንወስደው ደግሞ እኛ ከዛ ስንት ነው ርቀን ያለ ነው ምንድነው ልንማር የምለው መሆን አለበት እንጂ እንደ የነሱ ታሪክ ስለተማርን ወይም የነሱን ታሪክ ስላወቅን እኛ እንደሰራንበት ማለት እንደዛ አጅር እናገኛበት ማለት እንዳልሆነ ሁላችን ልብ ይገባናል። ወጀዛኩም ላ ኸይረል ጀዛ ኡስታዝ አቡ መሐመድ አላህ ይጨምርልዎት፣ እኛንም በሰጡን ዕልም አላህ የምጠቀም አላህ ያርገን። ወሰለላሁ ዐላ ሰይድና መሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ማይክ ኢንሻአላህ። አቡ አብዱራህማን በሙሉ ሰው አይሰማም እያለሁ ነው እና ሎቢ ብታይ ጥሩ ነው። የሚጻፈው ነገር እያየን ብንናገር እንግዲህ አሁን ቀየ ሰጡህ እውነታቸው ነው። ምክንያቱም ማይክ አስተካክለህ እንድትመለስ ብለው ነው። ማይኩ አይሰማም እና ሁሉ የተናገርከው ሰው ካልሰማው ጥቅም የለውም እና ማይኩ በደንብ አስተካክለው። አሁን ማይክ ፍሪ ሰላሙ አለይኩም ወረህመቱላሂ ወበረካቱ። እኔ እሰማለሁ። እኔ እንግዲህ ዛሬ ከተማርኩት ከተማርኩት ትምህርት ብዙ ትምህርቶችን ወስጃለሁኝ። ግን ኡስታዝ እንደተናገሩት ማለት ነው የተለያዩ መጽሐፎች ስለተጻፉ ማለት ነው ያን ነገር ማወቅ እስካልቻልን ድረስ ዝም ብሎ ማንበቡም ሆነ ማለቱም ስለ አንድ ሰው መናገሩ ስለ አንድ ሰው ታሪክ መናገሩ ፋይዳ ቢስ ነው የሚሆነው። ምክንያቱም ያን ነገር ምን እንደሆነ ውስጡን እስካላወቅነው ድረስ ማለት ነው ያንን ልንቀበለው እንችላለንና ምክንያቱም የኢማናችን ደረጃ የተለያየ ስለሆነ እንደዛ ነው ማለት ነው። እሷ በአጠቃላይ ግን እሷ አላህ ስብሃነ ወተዓላ ወፍቋት አላህን በደንብ ስትገዛ የነበረ ሌትም ከቀንም አላህን ስትገዛ የነበረች ሰው እንደነበረች ነው የተማርነው ማለት ነው። ከዚህ የምንወስደው ትምህርት ምንድን ነው? እኛ በምን አይነት ሁኔታ ላይ ነን ያለ ነው እሷን ስናያት ማለት ነው። እንደ እሷ እንሁን ማለት ሳይሆን ግን ምን ያህል ነገሩን እንተገብረዋለን። ለምሳሌ ብንወስድ ማለት ነው ገንዘብን ብንመለከት ማለት ነው እንኳንስ ይቅርና ይህን ያህል ማህር ልስጥሽ ብሏት 80 ሺህ ብር በቀን የሚያመርት ሰው ማለት ነው እንደዚህ አይነት ሀብታም ጠይቋት አላህ ስብሃነ ወተዓላን ከመገዛት ሌላ ያን ነገር እንኳን ለገንዘብ ብላ ያልተታለለች ማለት ነው። እኛ እንኳን ሲቅርና ገንዘብ ልስጣቸው ተብሮ እንደዚህ ማህር ቀርቦልን ይቅርና እንደውም ለሰዎች የተሰጣቸውን እንትን ባልመቶላቸው ለምሳሌ አንዳንድ በጣም የታወቁ ሀብታሞች ከሆኑ ማለት ነው ያንን በማድነቅ ጊዜያችንን የምናጠፋ ሰዎች አለን። እንደውም እኮ እንዴት እድለኛ ናት እያልን ማለት ነው። ይሄ ገንዘብ ማለት እሷ እንዳለችውም ያው ኡስታዝም ደጋግመው አስተምረውታል ማለት ነው የልብ በሽታ የሚያመጣ ነው እንጂ የዱንያ ነገር እንደሆነ ነገር የውመል ቂያማ ማለት ነው ሰርተን ካላሳለፍንበት እንደውም እሷ መህሯን ስትሰጥ ምንድን ነው ለነገ ያሳለፍከው ነገር ነው የሚጠቅምህ ብላ ነው የመለሰችለት ማለት ነው። ምክንያቱም ዱንያ ማለት ምንም ብላሽ ነገር እንደሆነች ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምንድን ነው ያሉት እዚች ዱንያ ላይ ስትኖሩ እንደ ሙሳፊር ሁናችሁ ኑሩ ነው ያሉን። ሙሳፊር ማለት ምንድን ነው? ለምሳሌ አንድ ሀገር ብንሄድ የምንቀመጠው የተወሰነ ጊዜ ነው። ኢቭን ኢትዮጵያን ብንሄድ ከሁለት ወር በላይ ቫኬሽን ወስደን አንቀመጥም። ያ ማለት ምንድን ነው? አጭር ጊዜ ነው የምትኖሩት ማለታቸው ነው። እና ስለዚህ ለነገ ለመልቀያ ማላኸራ ቤታቸው አዘጋጁ ነው ያሉን። እንደ ሙሳፊር ሁናችሁ ኑሩበት እንጂ ምንም ረጅም ጊዜ እንኖራለን ብላችሁ አትሰቡ። 8 ቀን ከሆነ የምንሄደው ያችን ያህል ጊዜ እንደምንቆይ አድርገው ነው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ማለት ነው። እኛ ግን እስካሁንም ድረስ ያለን ይሄ ሁሉ ነገር እየተነገረኝ ገንዘብ ላይ ያለን ፍቅር በጣም ከባድ ስለሆነ አላህ ስብሃነ ወተዓላ እየተማርን የምንቀየር ያድርገን ማለት ነው። ሌላው ምንድን ነው ከሰው የወሰድኩት ነገር ምንድን ነው? እንደዛ አይነት ሌባ ገብቶ ማለት ነው እዛ ቤቷ ከገባ በኋላ ምንም ነገር ሳያገኝ ስለወጣ አላህ ስብሃነ ወተዓላ እንዴት እንደጠየቀችለት ማለት ነው። ከኔ ምንም ገንዘብ ያገኘው ነገር የለምና አላህ ስብሃነ ወተዓላ ትልቅነቱን አምና በሩ ክፍት ነው፣ የአላህ ስብሃነ ወተዓላ በር ክፍት ነውና አንተ ሂዳያ ሰጥተህ ወፍቀው ብላ እንደገና ወደ አላህ ስብሃነ ወተዓላ እንዴት እንደተመለሰ ይሄ በጣም ትልቅ ነገር ነው። እኛ አንድ ሰው ሲበድለን ወይንም አንድ ሰው አንድ ነገር ሲያረግ ከዚህ ትምርት ምን ወስደው ነገር ምንድነው ያው ሰው የሂዳያ እንዲሰጠው ነው እንት ማለት ዱአ ማረግ ያለብን እንጂ ስለዛ ሰው የመጥፎነትን 10 ጊዜ ብናወራ ምንም ጥቅም አናገኝበትም አጅርም አናገኝበትም ማለት ነው ስለዚህ ይሄ ይሄ ነው መሰለ ትምርት ምን ወስደው ዋናው ከኛ ከህይወታችን ጋር የምናገናዘበው ብዙ ነገር አለ ማለት ነው ሌላው ምንድነው ኡስታዝ ኑር ሁሴን ሲናገር የሰማዋቸው ያባቱን ትልቅነት ማውራቱ በዚህ ዱንያ ላይ ማለት ነው አባቴ ትልቅ ሸኹ ነው ስለዛ ማውራቱ ምንም ጥቅም እንደሌለው ነው አሁን ባለፈው ጊዜ ኢትዮጵያ እንደሄድን ማለት ነው እና እኛን የሚያዩ ሰዎች መጥተዋል ሌሎች መጥተዋል ያባቱን ትልቅነት እየደጋገመ አንድ ሰው አራን ማለት ነው ሁሉ ጊዜ የሳቸውን እንደው አላህ እንትን ይበላቸው እንጂ እንደዚህ የሳቸውን ትልቅነት በረጅም ሁኔታ ልባችን እስከሚመታን ድረስ አወራን ማለት ነው ከዛ በኋላ ሰው ሁሉ በጀማአ መስገድ ጀመረ ማለት ነው ሁላችን ተነስተው ወንዶች መስገድ ጀመሩ እሱ ጃሂል ነው ምንም ሰላት እንኳን አይሰግድም ማለት ነው ግን ያባቱን ትልቅነት ማውራቱ ምንም ነገር ጥቅም የለውም እንደውም አንደኛው ወንድማችን ምን አለ እንደው አያሳፍርም ወይ አለ አጅብ አለ እንደው ይሄ ሁሉ ሰው ተነስቶ ሰላት ሲሰግድ ዝም ብሎ ብቻውን ሰላት ሳይሰግድ መቀመጥ ራሱ ይሄ ነገር አሳፈረ አይሆንም ወይ ብሎ አንደኛው ተናገረ ማለት ነው አጅ ወይ ነው እያለ ሲል ነበር እና ማንኛውም ሰው በስራው ነው ጀነት የሚገባው እንጂ ማለት ነው ስለ ሰው ብናወራ የሰውን ትልቅነት ብናወራ ምንም አይነት ጥቅም እንደማይሰጠን ምንም ደግሞ የሚጻፍልንም ነገር የለም ምክንያቱም ማንኛውም ሰው በስራው ነው እና ጀነት የሚገባው ብዙ ነገር ተምረናል ለማንኛውም ግን ከዚህ ምን ወስደው ትልቁ ትምህርት ምንድነው በቃ ገንዘቡን ከሰጠን አላህ Subhanahu Wa Ta'ala አሳልፈን ያሳለፈነው ነገር ነው የሚጠቅመን ሌላው ደግሞ አንድ ሰው ችግር ባጋጠመው ጊዜ ያለችው አንድ ሰው ኢማኑ የሚታወቀው ምንድነው አንድ ኒዕማ ሲሰጠን ማንኛውም ሰው ይደስታል ልክ ኒዕማውን ሰጥቶን እንደምንደሰተው ሁሉ ያ ሙሲባ በመጣብንም ጊዜ ያንም እንቀበለው ከሆነ ነው ብላ የተናገረችው ነገር ይሄ ትልቅ ትምህርት ነው እኛ ብዙ ጊዜ የኒዕማው ጊዜ ነው እንጂ አላህ Subhanahu Wa Ta'ala ነው እናመሰግነው ሙሲባ በሚደርስብን ጊዜ ሁሉ ጊዜ ያው የሰው ልጅ በጣም ደካሞች ኢማናችን ደኢፍ ስለሆነ ከማማረር ብዙ ጊዜ ከማማረር ወደ ማማረር ነው አላህ Subhanahu Wa Ta'ala ነው የምንሄደው ማለት ነው ይሄ ሁሉ ትልቅ ትምህርት የምንወስድበት ነው جزاكم الله خيرا استاذنا ارسو اندستمرت كله انيام تغباري ادرغن السلام عليكم بسم الله نجر بالله كتمرتو المردات يشالكوت عقيدوا تستكاكله نبره توحيدوا مولو بمولو يتستكاكله نبره ميفلغوم عقيدانا توحيد سره نبره توحيدا يصنا مهونن ለንገነዘብና ለንጠቀምበት የምንችልበት ትምህርት እዚህ ጋር አለ። በአንድነት በተውሂድ ከአላህ ጋር ተገናኘች ማለት ነው በተውሂድ። ይሄን ልንወስደው የምንችለው ነገር ነው። በርግጥ እርሶም እንዳስቀመጡት ቅድም ተናገሩ ይሄ ዲን አልኢስላም የእንቅስቃሴ ከሰዎች ጋር እክትላጥ አርጎ የሰዎችን ባህሪ በመለወጥ እሱ መጀመሪያ ለውጦ የሰዎችን ባህሪ መለወጥ እንዳለበትና ያለውን እውቀትም ሌላ ጋር ሄዶ ተምሮ ማስተማር እንዳለበት ነው ያስተማሩት ይሄ በአንነቱ ነው እሷ ግን ያን በማለማድርጓ የምትወቀስ አይደለችም ለወቀሳ የሚገባት ነገር አይደለችም በዚህ ነው ወስደዋለሁ ሌላው በጣም ካስገደነቀኝ ነገር ከሷ በአንነት ነገር የዲን አልኢስላም ለራስ ብቻ ሳይሆን የሚኖረው ለሰውም ለእንስሳትም ነው የሚኖረው ተስተምሮው ላይ ዲን አልኢስላም አሁን እሷ ያደረገችው ሌባ ሲገባ ተውሂዳ በጣም የጸና በመሆን አይተዋለች ከወጣ በኋላ ግን ጠራችዋል ትልቁ ስራ እዚህ ጋር ነው የሰራችው እሷ መገዛቷ ብቻ ሳይሆን አላህ የሚፈልገው ረሱላህ አለይሂ ሰላቱ ወሰላም የሚፈልጉት ለራስ ብቻ መገዛት እንዳልሆነና ሁሉ ሰው መደገፍና መጠየቅ ያለበት አላህ መሆኑን አቂዳው አይተስተካከለ መሆኑ እዚህ ጋር ነው ተውሂድ አይተስተካከለ መሆኑ ያመለክተኛል ለኔ ጠራችሁና አላህን ለምን አላህ ቤት ሂድ ይሄ የኔ ቤት ነው ከኔ ቤት ምንም አላገኘህም ብታገኝ የሆነ 5 ድርሃም ሌላ ግን አላህ ቤት ብትሄድ ብዙ ታገኛለህ አለችው ለኔ ትልቅ ማብራሪያ ነው ምንድነው ማብራሪያው ዳዋ አረገችለት ለሰውዬ ዝም አላለችም ዳዋ አረገችለት ማለት የነቢ ሰለላሁ ዐለይሂ ወሰለም አንድ አረገችው እዚህ ቦታ ላይ በልጎ አንኒ ወለው አያ ዝም አላለችም ትልቁ ስራዋ ትልቁ ስራ ይሄን ብቻ ነው አን ሁለተኛ ያ ሸህ ህንድ ውስጥ ያደረግ ብሎ የተናገሩት ምሳሌው والله በጣም አጅብ ነው ይስም ለኔ ኡስታዝ ምንድነው መናስታ ወሰኝ እርሶ ከተናገሩት ከዚህ ቀደም ትምህርት ላይ አንድ አላህን የሚገዛ ሰው ነበር ከነብያችን በፊት የነበረ ቆም ነው እሳቸው የተናገሩት ነው አንድ ቀሪያ ላይ በጣም ፈሳድ ነበር ፋሲቆች ነበሩ በጣም ፋሲቆች ነበሩ በዛ ዘመን በዛች ቦታ ላይ አሁን አንድ አላህን የሚገዛ ሰው ብቻውን ቁጭ ብሎ እዛ ይገዛ ነበር አላህ ጅብሪል ላከው እቺን ቦታ ሂድና ከላይ አንስተ ወደ መሬት ድፋት ብሎ ባላከው ጊዜ ጅብሪል አለይሂ ሰላቱ ወሰለም እዛ ሄዶ ያንን መሬት ለማጥፋት ሲፈልግ ይህንን ሰው አላህን የሚገዛ ሰው ያገኘ 24 ሰዓት ነገረው ለጅብሪል ለአላህ ይሄ ሰው እንዲህ ላንተ ይገዛሃል እንዲህ አይነት የሚገዛ ሰው አለ ብሎ ሲነግረው አላህ መለሰውና እንግዲያው ሲሄደ ከሱ ጀምር ገልብጥ መሬቱናል ያ ምን ያስተምራል እርሱም እንዳስተማሩት ማለት ነው ይሄ አንድ ሰው ብቻውን ቢገዛ ለዲኑ ያስተዋጽኦ ያደረገው ነገር ስለሌለ ለእስላም ያደረገው አስተዋጽኦ ስለሌለ ዳዕዋ ስላደረገ እንዲያውም ከሱ ላይ ጀምር አሉ አረሱል ሰለላሁ ዐለይሂ ወሰለም አሁን ይህ ሰውዬ የሸህ እቺ ቆንጆ ሴት እንዲህ ዚና ታደርጋለች ብለው ሲነግሩት ሰዎቹ ተይ ብቻ ነው ያሏት የነበረው በህክማ አልተጠቀሙ ሌላም ነገር አላደረጉም ለሱ ሄደው ነገሩት ሰውየው አላህን ስለሚፈራ ይህ ሰው ምን ጊዜም ከአሊም ነውና አውቀትና ጥቅም የሚገኘው ሰውየው ከቦታውን ተንቀሳቅሶ መጣ እሷ ቤት ድረስ ይሄ ምን ያመለክታል ይህ ዲን አልኢስላም ከቦታው ቦታ መንቀሳቀስን ያመለክታል ኡስታዝ እኔ እንደምረዳው ሰምቶ ቁጭ አላለም እውቀት ደግሞ አለም ብሎ ዝም ብሎ ቁጭ አላለም ከዚህ ቀደም ባስተማሩት ትምህርት ላይ ሼክ መሐመድ አብዱል ሀብ አላህ ይርሃሙ ያንን ያክል የደከመው በገንዘቡ ብቻውን ከወዳ ወዲ የተንቀሳቀሰ ነበር ትምህርት የሚሰጠውና ተውሂዱን ሲያስፋፋ የነበረው አት ሴም ታይም ይህ ዲኛውም ሰው ታሪክ ከዚህ ጋር ይመሳሰላል ከቦታው መጣ ቀጥታ ችግሩ ያለበት ቦታ መጣ ህክማ ተጠቀመ ገባ ቤቷ ሱብሃንአላህ ያደረገውን እንግዲህ እርሱ አስተምረውና ይህ ከሆነ ይቺን ሰው ካለችበት ድቅድቅ ጨለማ ከጭቃ ውስጥ በራሱ ሳይሆን በተውሂድ እጁን አንስቶ አላህን ለመነ አዳዋ ወዱአ የሚለው ነገር ማለት አዳዋ ወዱአ ትንፋ ይህ ሰው ይህን በማድረጉ እጁን ከፍ አድርጎ አላህ ለመነ እሱ አይደለም ሰበብ ሆነ እንጂ አላህ ፈላ ወጣት እሷ መጣች ሂጃብ አደረገች ልክ ራቢያተ አልአድውያ ሆነች ስለዚህ እኔ በዚህ ቦታ ላይ ምንድነው ግራስ ያደረኩት ሁላችንም ያለንን እውቀት ከቦታ ቦታ ተንቀሳቅሰን ዛሬ እኮ ኡስታዝ ኢብራሂም እንዲህ ነገር ትምህርት አስተማሩን ዛሬ እኮ እንዲህ ነገር አደረጉን ብለን ያለንን ገንዘብ አውጥተን ከቦታ ቦታ ተንቀሳቅሰን ተምሮ ማስተማር መመካከርን ሊያመለክተኝ ይችላል ብዬ ገምታለሁ እኔ ይህም ነው መሆን እንዳለበት ይመስለኛል ማለት ይሄ ዲን የእንቅስቃሴ ነው የሐረካ ልክ እናንተ የምታስተምሩን ታሪኩ ሁሉ ራሱ ይህንን ነው የሚያመለክተው አንድ ሰው እውቀት አለ ለምን የግድ ሁሉን እውቀት አይደለም አንድ እውቀት ብቻ አላህን መፍራት የሚለውን ካወቀ ለሌሎች ሰዎች ከቦታ ቦታ ተንቀሳቅሶ ይህንን መናገር እንዳለበት ነው ኡስታዝ አሁን የተናገሩት እንግዲህ ሌላ ነገር አልተደረገም ስለዚህ ይሄኛው ቢድአ ሊሆን የሚችል አይመስለኝም ከቦታው የሰውየው መጣ አስተማረት ዱዓ አደረገ እጇን ይዞ በሂጃብ አወጣት ሱብሃንአላህ አላህ ይርሃሙ ይሄ ሰውዬ ስለዚህ በሰማነው አኛ እንጠቀም ያድርገን አላሁማ ወጃአልና የተቢዩነ ቀውለ ወጃአልና አለዚነ የስተሙነ የተቢዩነ ቀውለ አሕሰን አላሁመ ርዙቅና ቢቀውል ሳቢት ቢረሕመቲከ ያ አርሐመ ራሒሚን እርሶ ደግሞ ኸይር ጀዛ አላህ ይክፈሎት ሰላሙ አለይኩም ወረሕመቱላሂ ወበረካቱ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱሁ ይቅርታ ትንሽ ረብሻ ሊኖር ይችላል ما شاء الله نور جنة هتي بتلي ما شاء الله لنقر في اللي كنت نقول بتنا عقرشات كوستاز تشاتشنم كوندو موتشاتشنم بزو تمام عند نقر لا ينو يعني متأمره إيه من دنو عند كذي الناس هي من ترى لش متفرقة وتاريخ على عند حبتهم نبرو باقراتشن نا لا رفعتشو يا بدم بيردالو مالتنا نا يردونا دهال بحالا من على سماتشون تاكسو اي من يبلي يقول لا رفعتشو بلا لا لو من دنيا هي لراس ساقو لسويتش انا قواله سبحان الله انا سبحانك الله سبحانه وتعالى جنتنا جهنم اللي مرت قلن برقدم الله سبحانه وتعالى يا بصرات تنساهم يا ربي رحمانه انديت هنا نمياكل نقر الفلقم بلا تلالي مايك اي سما عندن بستي اي سما مو اي سما ستوي اوكي ان الله سبحانه وتعالى جهنمنا جنتن ستو انديت من اين سو نو جهنم جهنم جنت ما الفلقم جهنم ايش جهنم صلى الله يطبقن جنتنا الفلقم بلا متلو غن اني استاذ كتناغروت عند غزي عندن انتن لالهوين عند سو قالوا 70 شي اجر يزو جنت يهدنا قالوا ከዛ መላእካ መጀመሪያ ሂሳብ ይተሳሰቡታል ይሄ ከሐራም ነው ከሐላል ላይ አመጣው ወደ ትራሽ ይከተታል በዙልም ነው በዚና ላይ አመጣው ወደ ትራሽ ይከተታል ሲል ሲል ሲል ሲል ከዛ በኋላ መላእካዎች እንግዲህ ወደ 5 ወደ 50 ሺህ ወደ ምን ይዞ አሁን ንጹህ ነህና ሂድ ይባላል አሉ ከዛ መጨረሻ ላይ መንገድ ሲሄድ ሁሉ የዘለመ ያማው ሁሉ ጠቅላላ ይሰበሰብና ይሄንን ዘልመኛል ይሄን ዘልመኛል ሲል የዛኔ ገንዘብ የለ እናቴ አባቴ የለ ጎረቤቴ የለ ባጅሩ ነው የሚወሰደው ራቢያተ ላዳውያ ተዘልማ ተዘልማ ስብስብ ፋድርጋ እሷ ስትከናነብና ያ ሰው ወደ ጀሃነም ሲወረወር ነው የሚታየኝ ይሄ ምላሳችን ነው እንግዲህ አላህ Subhanahu Wa Ta'ala በ32 ምላጭ ውስጥ ከተዋት ከዛ ውስጥ አውጥቶ እንደገና ወንጀል የሚከተል ምንድነው አውራትና ምላስ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ሁለት ነገሮች ወደ እሳት ይከተናል ያሉት ይሄ ነው ማለት ነው ባለፈው ሲያስተምሩ ይሄንን እንትናልኩኝ ማለት ነው ይህች ሴት ማሻአላ ተባረከላ በመጀመሪያ ደግሞ ሰውየው ለዚህ ናፈልጓት ስንት ልስጥሽ ልክ ሺዓ እንደሚያደርጉት ነው ለዚህ ቀን ያህል ፈልግሻለሁ ለ15 ቀን ለወር ፈልግሻለሁ ከወደዳት ከዛ መህርሽ ምን ያህል ይሄን ያህል ትሄዳለች ማለት ነው اللهم نجنا من شر كمن الناجر خير لمن الناجر ወይም ደግሞ ባለፈው እንደዚሁ ኡስታዝ ሲያስተምሩ እስላም ብሎ ማለት ምን ፍስል እስላሚ መርኡ ተርኩፍ ማላ يعني ብሏል ማይረባንን ነገር ማይጠቀምን ማይጠቅመንን ነገር ትተን ወደሚጠቅመን ነገር ሂዱ ብሏል ብሎ ተናግሯል ነው ኢንሻአላህ ብዙአል እናገርም ሰዓትም ሄዶብኛል ጀዛኩምላህ ኸይረን የሰማነውን ምንሰማ ምንጠቀም አላህ ያድርገን ተጠቅሞ ጠቃሚ አላህ ያድርገን ኡስታዞቻችን ወንድሞቻችን ኮሜንት የሰጣችሁና አላህ ይስጣችሁ በቀልባችን አላህ ያሳድረልን ሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላሙ አለይኩም ወራህመቱላሂ ወበረካቱ ድምጽ ይደርሷል ደጀማ ጀዛኩምላህ ኸይር ኡስታዝ አላህ ይحفظه ኢንሻአላህ ለዚህ ደርስ ሰበብ የሆነውን ወንዱ እና አስተውሶኔ ስለ ራባተ ለአደውያ ምንም ማቀው ነገር የለኝም ነበር ሰምቼም አላቅም እንደውም ጭራሽ ማለት ነው ማሻአላህ የሷንም አምሳል አላህ ያብዛው እህቶቻችንን ነው ማለት ነው ግን አልহামዱሊላህ ቀድሜ ተሳስቼ ስለሷ ብዙ ሳላቅ ብዙም የተናገርኩትም ነገር የለም አላህም እንደምንዲጣብቀኝ የሷንም መሰሎችንም ሆነ አላህን የሚገዙ ባሪያዎችን እንደዚህ ናቸው እየተባለ ሰው ስለራሱ ማሰቡ ይበልጣል ብዬ ላል እንትን ላልሁኝ ግን ለምሳሌ አሁን እሷን ያው ኡስታዝ እንዳሉት ስለሷ ብዙ ነገር ተናግረው ያ ሰው የባለዳ ሆኖ ነገ ሁለታችሁም እዛ እሷና ስለሷ መጥፎ የሚናገረው አላህ ፊት ቀርቦ ምን እንደምትመልስ መልስህን አዘጋጅ ያሉት ራባተ ለአደውያንም ብቻ ሳይሆን አሁን እዚህ ጋርኛ ብዙ ጊዜ ምን ሸወደው ብዙ ጊዜ ምን ጠላውን ሰው ከፍ ዝቅ ስለሱ መጥፎ ስለሱ ብዙ ነገር እናወራለን ግን ያ የምንጠላውን ሰው ባንድ በኩል እየጠቀም ነው አላህ ፊት ቆምን ማለት ተበድላለች ራባተ ላደውያ ማጠገብም ቁመን ስለሷ መጥፋውርተናል ተበድላለች ያው ከአጅራችን ነው ወደሷ የሚሄደው ማለት ነው ስለዚህ በአካባቢያችን በራሳችን በማህበራችን ውስጥ እምናነሳቸው ሸኮቹንም ሆነ ማንኛውንም ሰው እምናነሳውን ምን ያህል እኔ ከዚህ ደርስ ላይ ስለሷ የምታወሩ አላህ ፊት ቁማችሁ ትነጋገራላችሁ ያሉት ነገር ምን ያህል አጅራችንን እያሳለፍን እየሰጠን መሆናችንን ነው እንግዲህ የሚያስገነዝበው ምንም ነገር ማናቀውን ነገር እንጠለዋለን ይሄ ሰውዬ በድሎኛል ክፉ ነገር ተናግሮኛል ግን አላህ ሂዳያ ይስጠው ከማለት አጅሬን እንደውም አሁን ራባት ላደውያ የተጠቀመችው ያ ሰውዬ ገብቶ አላህ ሂዳያ እንዲሰጠው ዱዓ ስታደርግ እዚህ ጋር አላህ ሱብሃነሁ ወተዓላ ለሱ ብቻ አይደለም ዱዓ ሙስተጃብ ያደረገለት እሷም ባላትም ሂዳያ ላይ ለሱም ሲሰጠው ለሷም እንደዚሁ ነው የሚሰጠው እንግዲህ በአንድ ዱዓ ሁለት መጠቀም ማለት ነው እዚህ ላይ የተረዳሁት በአንድ ዱዓ ሁለት መጠቀም ማለት ያደረገችው ነገር አጅራንም ባላህ ዘንድ ለዚህ ሰው የሰበብ ሂዳያ በመሆኗ ማለት ነው በርግጥ ይሄ ሰው የኔ ቤት ቢገባ ኖሮ እኔና እሱ እንተዋወቅ ነበር ግን አልሐምዱሊላህ ያው ሁላችንም እናደርገው ነገር ነው እኔ ተከየልኩ ምን ልታደርግ ነው ብዬ በእንደዛ አይነት ድርጊትም አልጠበቅኩም ነበር ማለት ነው ያው ሁላችንም እናቀዋለን እንኳን ሌባ ገብቶብን ቤት ቀርቶ ገና ለምን አየ ብለን እንዴት እንደምንሆን ስለዚህ ሰላታችንንም ጾማችንንም እያንዳንዱ ምንሰራውን ኸይር ስራ በሌባው ምሳሌ የምንጠላውን ሰው አሳልፈን ስለሱ መጥፎ ነገር እየተናገርን አይናችን ያየ አጅራችን አንድ ጊዜ እንደውም ኡስታዝ ሲናገሩ የሆነ ሐዲስ በረሱል ሰለላሁ ዐለይሂ ወሰለም ትዝ ይለኛል ደሃ ብሎ ማለት ምንድነው ብለው ሲጠይቁ ደሃ ብሎ ማለት ያው ምፍልስ ገንዘብ የሌለው ሰው ነው ብለው አስሐቦች ሲመልሱ እንደሱ ሳይሆን ትላልቅ አጅሮቹን ይዞ ሂዶ አላህ ፊት ያንን አጅር ለሌላው አሳልፎ ሰጥቶ እሱ ወደ ጀሃነም የሚወረወር ነው ማለት ነው እንግዲህ የመጨረሻ ደሃ ማለት የውመል ቂያማ ስለዚህ ከእንደነዚህ አይነት ነገር አላህ ይጠብቀን መጠንቀቅ አለብን ራቢያ ተላደው የበርግጥ አልፋለች ከለት ከለት ማናነሳት ሴት ትሆናለች አላህ ይርሐማት ላኪን በለት በለት የምናገኛቸውን ሰዎች እነዛን ሰዎች እንዴት አድርገን አጅራችን ሴቭ ማድረግ አለብን የሚለውን ነገር ያው በጣም ብንጠነቀቅ ደስ ይለኛል ስለዚህ እሷ ከምትወስዳቸው አንዳንድ የሂዳ መልኮች የሌሊት ሰላትን በተመለከተ ብዙ ኢባዳዎችን ጾምን ማስከትሎ ማለት ነው ኡስታዝን ኢንሻአላህ እንግዲህ ስለዚህ ስለ ጾም ፈድል እንግዲህ ደሞ አንድ ቀን እንደዚህ በሱና ምናሳልፋቸውን ቀናቶች አሉት በወር 3 ቀን እንደገና ሰኞና ሐሙስ የመሰሉትን እነሱስ ምን ያህል ጠቃሚ ናቸው ምን ያህል አላህ ጋር ሊያቀራርቡን ይችላል ወደ ሂዳያ መንገድ ሊከቱን ይችላል የሚለው ነገር ኢንሻአላህ ኡስታዛችን አዘጋጅቶ በዚህ ደሞ ያው ለምን ከዚህ የተረዳሁት የዱንያን ነገር ገንዘብን የሚያክል ነገር ትታ ለዚህ እንቅልፍንም አለማብዛት ስለምግብም ራስን ድሎት በአሁን ሰዓት ድሎት የሚያመጣውን በሽታ ሁላችንም እያወቅን ነው ቢያንስ ግን በወር ውስጥ የምንጾማቸው ጾሞች የእነዚህን ፈድል ደግሞ የምናውቅ ከሆነ አንደኛ ነገር ጤንነታችንም ይጠበቃል ሁለተኛ ነገር ደግሞ አጅሩንም ደግሞ ወዴት መልኩ እንደሚወስደን እንሻላ ከኡስታዝ ተስፋ ጠብቃለሁ ማለት ነው ለማዘዝ ሳይሆን ኡስታዝ በእርግጥ ያው አፍበልኝ አልሙሂም ማይክ ፍሬ ጀዛኩሙላህ ኸይር السلام عليكم ورحمة الله وبركاته يا جماعة الخير سمع الله جماعة سمع الله يا جماعة السلام عليكم أستاذ ساعات رفضوا ببتان مسالين مايمن عاو أني بزو ما لنكرم أستاذ ساعات مشتوب بات شوال أني أستاذ والله نملو رابطة አሁን ስሟን ራሱ በደንብ አላስኩትም ገና ዛሬ መስማቴ ነው ዩኑስ እንዳለው እኔ እንደውም አርፍጄ ነው የገባሁት። ያቺ የኛ ጀማዓ እዚህ የነበረችዋ የጠፋችዋ እሷ የጠፋች እያሉ የሚያወሩ ነበር የመሰለኝ። ወላሂ እኔ እንደዚህ አይነት ስም ሰምቼም አላውቅም፣ ለመጀመሪያ ጊዜ ስሰማ ጀማዓችን እሷ የጠፋች የት ናት የሚሉ ነው የመሰለኝ። ከልጆች ጋር እንትን ነበርኩኝ፣ ከኮምፒውተር ራቅ ብዬ ነበረ። ሱብሃንአላህ ይሄም አለ እንዴ ነው ያልኩት። ገና ከዚህ በላይ ብዙ ማናቀው ሰው አለ ማለት ነው። እንግዲህ ከእንትን መራቅ ከእስልምና መራቅ ያው ዱንያን በምናሳድድበት ወቅት ነው። ዱንያን ስናሳድድ ነው ይሄንን ሁሉ ማናቀው፣ ስንት ማናቀው ነገር አለ ማለት ነው። ስንት ነገር ሱብሃንአላህ። እና ምን ለማለት ፈልጌ ነው፣ አንድ ይሄንን ነው። ሁለተኛ ነገር ደግሞ ቅድም ሁሉም ተናግረውታል። ያኔ ጫር ጫር ብቻ ነው የማደርገው። ያው እኛ ስናገኝ አላህ እናመሰግናለን፣ ስናጣ እናማርራለን። ይሄ በተለይ በሁላችንም ቤት ያለ ነው፣ በሁላችንም ነፍስያ ላይ ያለ ነው። ሌላው ቀርቶ እንኳን ራስ ምታት ስንታመም እንኳን እንዴት ነው አላህ የምናማርረው? ምን አድርጌ ነው? ምን አጥፍቼ ነው? የትኛውን ወንጀል ሰርቼ ነው? እንግዲህ ወንጀል ልስራ አልስራ እኔና አላህ ነው የምናውቀው፣ አላህ ነው የሚያውቀው። ግን ትንሽ ነገር ስላገኘን ብቻ አላህ እናማርራለን። የባጤ ቆ ስንት ማንጠር ስንት ማንለው ነገር አለ። ብናገኝም ደግሞ ይሄን ያህል ብዙም አልሐምዱሊላህ እናንም አንልም። ይሄ የታወቀ ነው። ባገኘነው ላይ ሌላ ነገር ልንጨምር ሌላ ሩጫ እንሮጣለን። አልሐምዱሊላህ ብለን እንኳን በዛም አንቆይም። ጧት ማታ እስቲ ማን ነው ስላገኘን ማን ነው እስቲ ጧት ማታ አልሐምዱሊላህ የምንለው? ላ ባገኘነው ላይ ሌላ ልናገኝ ላይሞላ ዱንያ ስናሳድድ ባገኘው ላይ ልናገኝ እንሮጣለን። ሰላታችን በወቅቱ አንሰግድም፣ ጾማችንን በስነ ስርዓት አንጾምም፣ ሰው እንዘልማለን። አልሐምዱሊላህ አላህ ሰጥተኛል ይህን በረካ አርግልኝ ብሎ ማን ነው ቤቱ የሚቀመጠው? ማንም የለም። ሳናገኝም እኮ ገና ባገኘነው ላይ ልንጨምርም አላህ እናማርረዋለን። ምንም የሌለው ስንት ሰው ነው ጎዳና ላይ የወደቀው፣ የሚለብሰው የሚበላው የሚጠጣው ያጣው፣ ያንን ሁሉ እንረሳለን። ብዙም እንትን አይደለም፣ ይህን ለማለት ነው ኡስታዝ። ሌላ አሁን ዩኑስም ተናግሮታል፣ አልጨምረውም። ሁለተኛ ሰውን ማካብ አሁን በረቢያ ተላው ስሟም አያዝልኝም ወላሂ። እሷን በጣም አካቧት። የጀነቱን የጀሃነም ይሁን አላህ ነው የሚያውቀው። ግን ስለ እሷ ብዙ ነገር እንትን አሉ። ሳህ በሁላችንም ቦታ ያለን ነው። ዛሬ አንድ ሰው እኔ አንድ ዛሬ አንድ ሰው እንደ ጓደኛዬም ሆነ ምን ጥሩ ነገር ካደረገልኝ ስለዛ ሰው በጣም አክበዋለሁ። የሌለበትን እንትን ሰጠዋለሁ። የሌለውን ረቢያተል አድዋ ረቢያተል አድዋ አዳውያ ወላሂ ነው ያያል። ያኒ ሰምቼ ስለማላቅ ነው። ያቺ ጀማዓችንም ረቢያ ብቻ ነው የምላት ለዛ ነው። እና ብዙ እንሰቅለዋለን፣ እናክበዋለን። ትንሽ ቁርስ እንኳን በደንብ ላበላን ሰው ምሳል አላስደገመን እራት ለማያደግመን ሰው አይተነው ማናቀው ጥሩ ምግብ ላበላን ሰው እንኳን በጣም ብዙ ነገር እናክበዋለን። አቤት አቤት ዛሬ እኮ እሱ አላህ እንዲያደርግለት አላህ ይጨምርለት አላህ እሱ ግን በሰርቆ ማምጥቶ ዘርፎ ማመጣው በላቡ ማመጣው የምናቀው ነገር የለም። ያን ጥሩ ነገር ስላደረገልን ያንን ሰው በጣም እናክበዋለን። መጥፎ ነገር ደግሞ ቅድም አሁን እንደ ቅድሙ ሴትዮዋ ሌባ እንደመጣባት ለሌባው ዱአ አደረገችለት እሱ ወደ ከይር ነገር ተመለሰ። እንደዛው ነገር ደግሞ ቢመጣብን አቤት አቤት አቤት አቤት ቢስሚላሂ ረህማን ረሂም ዱላው ስድቡ ቀርቶ እርግማኑ ራሱ እንደው ሁለት ቦታ ነበር ምን ቆርጠው። እስቲ ማን ነው በአሁን ሰዓት መጥፎ ነገር ላደረገና ወይ ቤቴ ሊዘርፈኝ የመጣ ይቅርና ዩኑስ ተናግሮታል ወይ በመጥፎ አይን አይቶኝ ይቅርና ወይም እንዴ ሰው እኔ ገና ማላቀውን ሰው አይቼው እንኳን እንደው እስከነ መፈጠሩ የማላቀውን ሰው እኮ አንድ ጓደኛ የመታ አንድ ሰው እኮ እንዲያደረገኝ ብትለይ ስለዛ ማላቀውን ሰውዬ መጥፎ ነገር አወራለሁ። ገና እኮ አላቀውም፣ እንደተፈጠረም አላቅም። ምን መልኩ ምን ይሁን ሰውነቱ ምን ይሁን ምንም አላቀው ሰው እንኳን እንዴት ነው የምሰድበው? እንዴት ነው የምረግመው? እንግዲህ በዛን ሰዓት ፍለፊቴ ባገኘው እንዴት እንደምን እንዴት እንደምቦጭቀውና ወይም እንዴት እንደማደርገው አላህ ነው የሚያውቀው። እና በአጠቃላይ ዛሬ የዛሬው ትምህርት ሰውን አንማ ምናቀውንም ማናቀውም ሰው በማማት ሰውን አንዘለም እንደተባለው ያገኘነውን ኸይር ነገር ጥሩ ነገር የሰራነው ሁሉ ለዛ ሰው ነው። እኔ እናቴ ምን ትላለች? ይሁን ነገር ሲወራ ስሰማ ጧት ኸይር ነገር የሰራችሁት ነገር ካለ በከንቱ ነው፣ ባትሰሩ ኸይር ነገር ባትሰሩ ይሻላል። የሰራችሁን ኸይር ሰውን ስታሙ ወደዛ ነው የምትወስዱት፣ ለሱ ነው የምትሰጡት። ስለዛ ወይ ሰው አትሙ ወይ ኸይር ነገር አትስሩ። ለፍቶ ድካም ትላለች። ለፍቶ ድካም ታውቃላችሁ አይደል? ሰርተን ምንም ነገር ሳናገኝ በዜሮ ምን ገባ ወደ ቤታችን ማለት ነው። ለምሳሌ አሁን የቀን ሰራተኞች የቀን ስራ ስንሰራ እንለፋለን፣ ግን አንድ ኃይለኛ ሰው ካገኘን ጉልበታችንን በልቶ በዜሮ ይሸኘናል። እንደዛ ማለት ነው። ለፍቶ ድካም የምትለን ነገር አለ እና ይሄ ብዙም ኡስታዝ አፍ በሉኝ አርፍጄም ገብቼ ብዙም ማወራው ሰዓቶትም መሽቷል። አፍ በሉኝ ከልቦ ሙሉ አላህ ጀዛችሁን ይክፈላችሁ። በጣም ቆንጆ ኮሜንቶች ናቸው። ስለዚህ ያው እህታችን እንዳለችው ትንሽ ስለመሸ ነገ በተፍሲር እንገናኝ ብዬ ማይኩን ለእናንተ አስረክባለሁ። ባረከላሁ ፊኩም። ማይክ ፍር ኢንሻአላህ።